አለ سيدنا علي በጣም የሚደንቅ ታሪክ ነው የቀረው አሁን በጣም በጣም የሚደንቅ ታሪክ የቀረው የሱና የፋጢማ ስትመለከቱት በጣም ደስ የሚል ነገር ነው የቀረው علي ابن ابي طالب በغزوة بدر ማለት መጀመሪያ በእስላምና በሙሽሪኮቹ መጀመሪያ በእስልምና ጦርነት የተጀመረው غزوة بدر ትባላለች የጦሩ መሪ ነቢያችን ነበሩ 314 ሰዎች ነበሩ እነዛ ቁረሾች 950 ነበሩ ጦርነቱ ተካሄደ ግን ጦርነቱ ከመጀመሩ በፊት ሙባረዛ ይባላል ሙባረዛ ማለት እነዛ ተንቀባራሪዎችና በጣም ክብሪያ አላቸው ማን ነው ከኔጋ ያኒ ግል ለግል የሚጣላ ሙባረዛ ይባላል ማድር በማርያም ምድር ነው የምትሉት ያኒ ቾቮላ ይሉል በጣሊያንና ቾቮላ ነው ምናምን ይሉታል ሙባረዛ ማለት ጦርነቱ ከመጀመሩ በፊት አንድ ለአንድ በሴፍ ማን እንደሚገድል ጦርነት ያደርጋሉ አንድ ለአንድ እና ሶስት ወጡና ከቁረሾች ማን ነው ከኛ ጋር የሚጣላሉና ከዛ በኋላ ነቢያችን ሰለላም አንሳር የአህል መዲና ሶስት አወጡና እሺ ከነዚህ አሏቸው አሁን ነሱ ክብሪያ ስላላቸው በጣም ተከሻቸው ተነፋና እንደዚህ እኛማ የምንፈልገው የአጎቶቻችን ልጆች ነው የምንፈልገው እንድንገድላቸው እንጂ የመዲና ሰዎች ማንነታቸው ያልታወቁ አንፈልግም የአጎቶቻችንና የቀቢላችን ልጆች እኔ ጀግኖች የተባሉ አምጡት እንድንገድላቸዋለን አሉና ነቢያችን ሰለላም ያደረጉ ያ አልይ ኢብኑ አቢ ጣሊብ ተነሳሉት يا حمزة سيف الله تنسلت يا عبد الله ابن عبد الله دمو عنده عبيد الله مبارك دمو انت دمو تنسلت كله انذي كلهم يا نبياتني اغوت لجوج ناتشو انا حمزة اغوتاتشو على طول علي بن ابي طالب اغوتاتشو لجنو يا دمو عبيد الله دمو اغوتاتشو لجنو اهون ثلاثهم وطنا طرنته تجمره بسدسته معناتنو 3 ل3 حمزة ان علي አምስት ደቂቃ ማልቆዩም ለሁለቱም ገደሏቸውና በቃ ጣሏቸው እንደዚህ ከዛ በኋላ ዑበይዱላህና አንዱ በጣም ተማቱ ሰይድና ዑበይዱላህ ትንሽ ቆሰለ ያም ቆሰለ በመጨረሻ ግን ሁለቱም ሞተው ማለት ነው ነቢያችን ሰለላም ለዑበይዱላህ አመጡትና በጣም ነው የቆሰለው እዛ ጭናቸው ላይ ራሱ አስቀምጠው እሱ ያለቅሳል በጣም የነቢያችን ሚስቶች የሚባለው የምታስተውሱ ከሆነ በዛ ገልጨው ነበር ሰውየው ዑበይዱላህ ሚስት ነበረችው ዘይነብ ቢንት ኹዘይማ የምትባለው ዘይነብ ይህችን ሴት በጣም በጣም በጣም የሚወዳት የነበረው ሚስት ነች ሁለተኛ ደግሞ ሴትዋ እንትን ነበረች ሰው አልነበራትም ዘመድ የላትም ምን የላትም ደግሞ በጣም ትልቅ በሽታ ነበራት በጣም በሽታ ያስቀመጣት ሴት ነበረች በሽታ ነበረች ሁለተኛ ልጅ የላትም ሶስተኛ ደግሞ ያኒ ደሃነች ሰው ዘመድ አዝማድ የላትም እና በዚህ አይነት የዘይነብ ቢንት ጃህሽ ሌላ ዘይነብ ይህች አሁን ነቢያችን ሰለላም ሲያለቅ ሳዩትና ምን ነው አሉት ያ ረሱላህ እኔ በጣም በጣም ያሰቃይ ነገር አለ አሉ ምንድን ነው ሀል አና ሸሂድ አለ እኔ አሁን ሸሂድ ነኝ ነቢያችን አላ ጦል ላበሸሩት ነዓም ኡሽሂዱላህ አንከ ሸሂድ አሉት በዚህ ላይ በጣም በጣም ፈገጋልና ደስታው ሁለተኛ ችግርህ ምንድን ነው አሉት ያ ረሱላላህ ዘይነብ አሉ የኔ ሚስት ከኔ በኋላ የሚያያት ሰው የለም በሽታ ነው ያስቀመጣት ሁለተኛ ደግሞ ቤተሰብ የላትም በጣም ነው እንትን ችግር ያለባትና በጣም ምስኪን ነች አልዋትና አብሽር አሉትና እሱ ሲሞት ነቢያችን አገቧት ማለት ነው ለምን አገቧት መጀመሪያ ሁለት ጊዜ ተፈታች ሴት ነች ሶስተኛ ደግሞ በሽታ የነበራት ነች ሶስተኛ ደግሞ ምንም ብዙ መልክ የነበራትና ወንዶች አይተው እንትን የሚጓጉሏት አይደለም የነበረችው ላኪን ሸፈቀተን ወራህመተን بهذه المراه ووفاءا لعبيد الله عبيد الله ደግሞ አብሽር ስላሉ ደግሞ የነሱን ቃል ማክበር አገቧት ነቢያችን ሰለላም እና እዚህ ላይ علي يا طلاتون سيغدل حمزه دمو طلاتون سيغدل سبحان الله قران ورده كسماي قران ورده አሁን ሁለት ሰዎች ሲጣሉ አንዱ አላሁ ረቢ ሲል አንዱ ደግሞ ማርክስ ነው ረቢ ሲል ሁለቱም ሲጣሉ ምን እንላለን? እነዚህ ሁለቱ እኮ ተጣሉ እንላለን። ምንድነው የሚያጣላቸው? አንዱ አላሁ ረቢ ይላል አንዱ ደግሞ ማርክስ ነው ረቢ ይላል ስንል በጣም እንደነቃለን። አሁን ፍረዱ ብትሉኝ ምንድነው? ያ አላሁ ረቢ ያለው ጀሃነም ይገባል፣ ማርክስ ነው ረቢ ያለ ደግሞ ጀሃነም ይገባል የሚለው ፍርድ ያቀተናል? እኛ አሁን ፍርድ ስጡ ቢሉን ፈትዋ ነው? ይህ ፈትዋ አይደለም። ረቢ ያ ማርክስ ለኒን ያለ ቀጥታ የጀሃነም ሰው መሆኑን እንፈርዳለን እንጂ አላሁ ረቢ ያለ ደግሞ የጀና ሰው መሆኑን እንጂ ያኔ በላይ ላዩ እንደዚህ ነው ፍርዱ አይደለም። አሁን ደግሞ ቁረሾች 950 እነሱን የሚመሩ እነዚህ 3 ሙባረዛ አርጎ የተገደሉና የማዓስከረ الاسلام ደግሞ 3 ሰዎች اللي هو علي بن ابي طالب حمزه بن عبد المطلب بن عبيد الله 3 ل3 እና 2 ቡድን ተጣሉ። الله قران ወረደ ምን አለ መሰላችሁ? هذان خصمان في سورة الحج هذان خصمان اختصموا في ربهم እነዚህ ሁለት ቡድኖች እኮ በአላህ ነው የተጣሉ። አንዱ ረቢ አላህ ይላል አንዱ ደግሞ ሁበል አላህ ይላል እና እንጨት ነው ረቢ ይላል ይሄ ደግሞ አላህ ነው ረቢ ይላል። هذان خصمان اختصموا في ربهم فالذين كفروا قطعت لهم ثياب من نار سبحان الله قطعت ملكتهم እንግዲህ እነዛ 3ቱ የሞቱ በዛ የሞቱ ሐምዛና አሊ ገደሏቸው እናንተን የሞቱ ወይም ከነሱ ጋር ደግሞ የነበሩ ቁረሾች ወይም እነሱን የሚመስሉ ኩፋሮች እስከ يوم القيامة قطعت لهم ثياب من نار ይገርማልኩ والله ይችን አያ አንድ ሰሃቢ ሲያነባት ምን አለ? سبحانك الله سبحان الله الذي يصنع ثيابا من نار عليه ከእሳት እኮ ነው አላህ ቀጣ ትርጉም የሚለው እሳት እሳት ታቃላችሁ እሳት ምንድነው ይያዛል ወይ አይያዝም አይነካም ከእሳት ለነዛ ኩፋሮች ሳይዛቸው አይቶ ልብስ ይሰፋላቸዋል ልብሱ ከእንጨት አይደለም ከክር አይደለም ከጨርቅ አይደለም ከእሳት ነው እሳት ልክ አያው እንደምለው ታቃላችሁ قطعت لهم يعني ተሰፋላቸው ቀደው በሳይዛቸው ልብስ አሰፉላቸው ምን አይሽ ሲያቡን ምን ናር አሁን ልብሳቸው በጀሃነምና በእሳት የተሰራ ልብስ ያለብሱስና ከዛስ ይሰቡ ምን فوق رؤوسهم الحميم እንደገና በራሳቸው በአናታቸው ላይ ለስንት ሺህ አመት የጋለ ውሃ ግሎ ግሎ በቃ ዲግሪው ያለቀ በቃ ያለቀ ዲግሩ ማለት ነው حميم ان مالت يعني غلو غلو وهاو فلتو يعني سنت مليون ديغري سنتيغريد يغاله براساچو راي يافسوبتال مالت نو انا سيافسوباچو من يادرغال وهاو باناتاچو است يغبانا لباچون فقو يعني انجتاچون ملتلتلت ارغو بقيتاچو ياسوطال مالت نو اندزي كونو ميلو نعم يقول قطعت لهم ثياب من نار يصب من فوق رؤوسهم الحميم يسهر يسهر من بناتنا ياقاتلوال بلبنا بانجتو ويم دمو بهودو يال اورغانس بمولو ان كيلا ان كلاليت ان سامبا ان انجت بمولو قرتر طارغو يوطال يسهر به ما في بطونهم والجلود قوداتشو اطنتاتشو منم يميقر نغير يلم يعني دمس سارغو يوت على لوحو اندزو ولهم ايه بتش ادلم اهون بتام سيقاتلو لبساتشو اسات نو يميقمطوت اسات نو يميبلوت اسات نو يميفسلاتشو وها براساتشو اسات نو وهاو نو مقرو يهن بتام سيبساتشو لموطات يفلغالو لمشش كذا لمشش يفلغونا الله من عليه ولهم مقامع من حديد አሉ እዛ ወታደሮች አሉ يعني መላእክቶች አሉ በብረት የተሰራ መቃሚዕ ማለት يعني እንደ በትር እንደ ባል يعني ሰፊ ነገር መምቻ ማለት ነው በብረት ተሰርቶ ላኪን በእሳት ውስጥ ገብቶ ቀይ እስከሚሆን የተቃጠለ ይህን ይዘው መላእካ እዛ ደጃፍ ላይ በበሩ ላይ እየጠበቁ ናቸውና አንድ ሰው ለመሸሽ ብሎ ሲዘል ሲነጥር በዛ አድርገው ይመቱትና ወደ ጀሃነም ይመለሳል። ወለሁም መቃሚዑ ሚን ሐዲድ ኩለማ አራዱ አን የኽሩጁ ሚንሃ ሚን ገምን በጣም ሲጨንቃቸውና ጥብብ ሲላቸው መሬት ሊወጡ ይፈልጉና ኡዒዱ ፊሃ ይመለሳሉ፣ ይመልሷቸዋል። መመለሱ ብቻ አይደለም በል ይሰድባቸዋል። ምን ይላሉ? ذوقوا عذاب الحريق الله الله الله استلان بقول ሁለተኛ ያነበኩ እስከ ተረዱት እናንተ هذان خصمان اختصموا في ربهم فالذين كفروا فقطعت لهم ثياب من نار يصب من فوق رؤوسهم الحميم يصهر به ما في بطونهم والجلود ولهم مقامع من حديد كلما ارادوا ان يخرجوا منها من غم اعيدوا فيها وذوقوا عذاب الحريق ابو انيس سمعني الله ويم اخي في الله قال لي يهچن ايا كوت ادرغواتنا انس يخرس استي برن بارغاچو لوندموچ اسمواچو ان شاء الله طيب وفي غزوه احد في غزوه احد دم سيدنا علي من ادرغه عنده طل طلحة بن عثمان يرى أصحاب محمد عليه إنكم تزعمون أن الله يعجلنا بسيوفكم إلى النار عنده طلحة مبالو تنسانا كذابكم شركوتشو إن أنت يا محمد صلى الله عليه وسلم تكتايت هناتشو إن أنت كويم التلوت بسيفاتشو أرغو إنيا ودجها النبنو قفتر مياس قبات لالاتشو إنيا دمو بسيفاتشن أرغو ገፍትሮ ደሞ ወደ ጀነት ያስገባን ትላላችሁ። ገፍታችሁ አላባባለ ያኒ እኛ በሰይፋችን ከገደልናችሁ ወደ ጀነት ገባላችሁ፣ እናንተ ደሞ በሰይፋችሁ አርገችሁ ከገደላችሁ ደሞ ወደ ጀሃነም እንገባለን ብላችሁ ይህን ወሬ ትላላችሁ አለ። ሙሽሪክ ነው እና ምን አለ? አሁን ማን ነው ከኔ ጋር የሚጣላ የሚዋጋ ማን ነው? ወይም እኔ በሰይፌ አርጌ ወደ ጀነ ላስገባው ያፈዘ ነው በሰይፉ አርገ ገድዬ ያ ጀነ የምትሉት እዛ ላስገባው፣ ወይም ደግሞ በሰይፉ አርጎ እኔን ገድሎ ያ ጀሃነም የምትሉት እዛ ሊያስገባን ማን ነው ብሎ ፎከረ ማለት ነው። እሱ ያፈዘ ነው። طيب ከዛ በኋላ فقام اليه علي بن ابي طالب سيدنا علي ركن دان بسوتتنام فقال والذي نفسي بيده يعني نفسينا أكلاتين الله سبحانه وتعالى بأجيه هنا جيتا بس أمل الله عليه لا أفارقك حتى أعجلك بسيفي إلى النار بزي بني سيف أرقي قفتري قفتشن دزي جهنم سكا مسكبه التوهم أو تعجلني بسيفك إلى الجنة وين بانت سيف أرقي ننقد له ودى جنة اندتا سكبه جمره فضربه علي فقطعه نعم فقطع رجله علي بن ابي طالب عند غزي بسيف الونا اغرون قرطو معناتنو نا يا طلحان اغرته قرطه معناتنو فسقط فانكشفت عورته اهون اغرو سره تقرطه اغرو ودلا يدرغونا نتا تاقالاچو يا صحابه لبس سري منامن بدلال نبرم يا شرط نو منتن يميارغو اند طمطم يارغالو كمبرتچو بفيت እሱ ነበር ልብሳቸውና እግሩ ሲቆረጥ ወደ ላይ ወደቀና ከዛ አውራው ታየ ማለት ነው። ብልቱ ቂጡ ምናምን እንደዚህ ታየና طيب ከዛ በኋላ ምን አለ? ያ علي ያለው ناشدتك الله والرحيم يا ابن عمي እባክህ ተወኝ አውራዬን ተገለጠ ሲለው سيدنا علي ተውት እግሩ ተቆርጦ በቃ ተውት አልጎደልትም። ተከበረ رسول الله صلى الله عليه وسلم ነቢያችን ይህን ነገር ሲያዩ الله اكبر አሉና وقال الصحابة لعلي من قالوت يا علي ما منعك أن تقتله دي اغرن قرته سيفو بعيد قالوت فقال نشدني الله حتى انكشف عورته فاستحييت انديت عوراي انتكشف قالو اباكه بأ الله ما صارنا هالو سيلي يعني افركنا عورون لما يتهل فلكم انه توكت عليه سبحان الله. وفي أثناء المعركة صاحب لواء قريش نعم كان من عائلة واحدة ስለ غزوه احد سنناجر بالفو عامت معناتنو من بيي نبر غزوه احد انزي قريشوش بتام اكراري ناتشو بنتو ناتشو بامنتاتشو زم بلو بقى كانت يونه امنت علاتشو مندنو بانديراو يميزو كاند قبيله نو كاند قبيله بتشا نو بانديراو يميزو ደሞ ካንድ ቀቢላ ሲሆን ደሞ መጀመሪያ ካንድ ፋሚሊ ነው የሚጀምረው አሁን አንድ ፋሚሊ ጀመረው ማለት ነው እና ጠልሃ አብና ጠልሃ የሚባሉ እነዚህ 6 ወንዶች ነበሩና እነዚህ 6 ወንዶች አንዱ ሲሞት አንዱ ሲሞት አንዱ ባንዴራን ይዛሉ ከነዚህ 6 ወንዶች አራቱ ነብይ ሰይድና አሊ ነው የገደላቸው ባንዴራ ያዘ መጥቶ ራሱ ሊቆርጠዋል እንደገና ጦርነቱ ይቀጥልና ሰይድና አሊ በታሽ መጥተው ደግሞ አራት ከነዚህ ወንድማሞች ባንዴራ ይዘው ነበሩ አራቱም ሰይድና አሊ ነው የገደሏቸው ማለት ነው طيب اما في غزوه الخندق اما بغزوه الخندق غزوه الخندق የሚባለው ወይም ደግሞ غزوه الاحزاب የሚባለው እዚህ ላይ የተገኘውማ ለጭንቅላት መከራ ነው ስትሰማው እነቴ ነው ምን ተገኘ መሰላችሁ ስለ ሰይድና አሊ አንዱ عمرو بن عبد ود يميبال نبر عمرو بن عبد ود عدو الله وعدو الرسول صلى الله عليه وسلم وعدو الاسلام وعدو المسلمين متكبر جبار يهونو عمرو بن عبد ود يميبالو كقريشوش غا نبر يتنو غزوه الاحزاب غزوه الاحزاب دمو 10 شي نبروا يا كفارش وتادروك 10 شي نبروا የነቢያችን ወታደሮች 2700 እንደዚህ ነበር ያው ከነዛ ሙናፊቆቹ ስበው ሄዱ በቃ አሁን በዚህ እንደዚህ ያለ ነቢያችን ሰለላም በሰልማን الفارسي ማማከር ኸንደቅ የሚባለው ጉድጓድ ትልቅ ጉድጓድ ቆፈሩ ማለት ነው የታወቀ ነው ታሪኩ በጣም የታወቀ ነገር ነው ላኪን ጉድጓዱ የሚገርማችሁ አንዳንድ ዑለማዎች 3 ኪሎ ሜትር ይሆን ነበር ይላሉ ሱብሃንአላህ አልዓዚም ደሞ ጥልቀቱ ደሞ ሁለት ሰው ቁመት የሚያስገባ ነበር አሉ ርቀቱ ደሞ ስፋቱ ደሞ ፈረስ አጋልቦ ሊዘለው የማይችል ሰው ሊገባበት የማይችል ጉድጓድ ስንት 2 ኪሎ ሜትር 1 ኪሎ ሜትር 3 ኪሎ ሜትር የሚሆን ቆፈሩ ማለት ነው አሁን ማንንም ሰው በግመል ይምጣ በፈረስ ይምጣ በእግሩ ይምጣ እዛ ጉድጓድ ለመግባት የሚችል የለም በዚህ እንግዲህ ትልቅ ጋሻ አደረጉ ማለት ነው ሰይድና ረሱል ሰለላሁ ዐለይሂ ወሰለም እዚህ ላይ አምር ኢብኑ አብዱል ውድ የሚባለው ካነ ቀውየን جدا እንግዲህ አሁን ተመልሼ ምን ልበላችሁ ፈልጋለሁ ሙስሊም ኃይለኛ መሆን አለበት አሁን ክርስቲያኖች እየሰሙ ናቸው አይደለም እስላሞችም እየሰሙኛቸው እና እነት ለመናገር مسلم دكاما مسلم اسلمنا ايشكمو دكاما ومسلم بل يعني من لبلاچو سلف مسلم اسلمنا يطلاوال اسلام تنكرا هيلنيا فيري بقى باورفول مهون አለበት صحابوچو بمولو እንደዚህ ነበሩ እንዲያውም እንደኛ ጮማና ማር ወለላ እየጠጡ የበሉ አይደለም ተምርና ውሃ የግመል ወተት ምናምን ብቻ እየጠጡ የበሉ ካኑ عجائب والله ሰው እንዳትላቸው ያንበሳ ስራ ይሰሩ ነበር አንበሳ እንዳትላቸው ሰው ናቸው እንደዚህ ነበሩ حقيقه ተመልከቱ እንግዲህ አሁን ሁለት ሰው ልጠቅስላችሁ ነኝ አንዱ عمرو بن عبد ود ነው የሙሽሪክ ካፍር ኃይሉ አሉ ቁዋው ምን አሉ አንድ ስጃድ يعني ይሄን ምን ሰግድበት በቆዳ ተሰራው 10 ሰዎች እዛ ቢቀመጡ ትላልቅ ኃይለኛ ሰዎች 10 ሰው ቢቀመጡ አምር ኢብኑ አብድ ውድ በአንድ እጁ አርጎ ሲጃዱ ይስበው ነበር ይገባቸው አለ ወንድሞች 10 ሰዎች አምጣና በሲጃድ አስቀምጣቸው ይቀመጡ እዛ አምር ይመጣና በአንድ እጁ አርጎ ሲጃዱን ይስበው ነበር ኃይሉ እንዴት እንደሆነ ይታቃላችሁ አንዳንድ ጊዜ ትልቅ ድንኳን ይሰራል ድንኳን ጠንካራ የሆነ ድንኳን يعني خيمه يسرعنا عمر بن عبد ود يبرين چن بري ستارن چن على الادلم የበሬን ጭር ይዝ እጭር እጭን ይዝና አንድ ጊዜ ከወረወረው አለ ድንኳኑ በሙሉ 30 47 የያዘ ድንኳን በሙሉ ይፈርስ ነበር قوه رهيبه جدا عمرو بن عبد ود كان اقوى رجل في جزيره العرب كلها بعرب عرب عرب اغروش بنبروا በጣም የታወቀ ሆክ ሆገን ወይም ደግሞ የፈለጋችሁን በር ሱፐር እንትን የሚባለው በመሰራ ትልቁ ኃይለኛ እሱ ነበር 10 ሰዎች አይችልትም አሁን መጣ ብቻውን መጣና በፈረሱ አርጎ እዛ ጉድጓዱ ላይ ገባ ከመግባቱ በፊት ምን አለ ማን ነው ከኔ ጋር ጦርነት የሚያደርግ አለ ሙባረዛ የሚያደርግ ሐል ሚን ሙባሪዝን ዝም አሉ ነቢያችን ዝም አሉ ሰሃባዎችም ዝም አሉ فقال هل من مبارز ዝም አሉ فقال ሶስተኛ ምን አለ እናንተ ፈሪዎች ጁበና አቃለሁ عمرو بن عبد ودን የሚያህል እንትን እሱን የሚጋፈጥ ሰው እንደሌለ አቃለሁ اخوافون انتم عليه ፈርታችኋል እንዴ እንደምትፈሩ ካቃለሁ አለ ከዛ سيدنا علي ሁለት ጀሮው በቃ ቆመ አልቻለውም ይዝግግር ጠዋል ተነሳና ነቢያችን ሰለላሁ ዐለይሂ ወሰለም መረቁትና ሂዳሉት መጀመሪያ ላ ብለው ነበር سيدنا علي ሲነሳ ላ سيدنا علي اجلስ አሉት ሁለተኛ اجلስ አሉት ሶስተኛ اجلስ አሉት በአራተኛ ይሄን መጥፎ ቃል ሲናገር እናንተ ፈሪዎች እስላሞች እኛን እኮ አትችሉም ብለው መጥፎ ቆሻሻ ነገር ሲናገር سيدنا علي ብድግ አለና يا رسول الله اذن لي يعني ايش بيقولوا هدامت اهون عمرو بن عبد ود جننته النا تلقنته لمسايت بغدغد وسط جبا كفرسو غاو وسط جبا اذا سو كو يغبابتم يهولت سو قومت يالو نو صفاتو بتام سفي نو فرس ليزلو ايتشلم جبا كفرسو غا كذا هلا سيدنا علي باغرو هدبت ዝም ብሎ በእግሩ ሰፊ ዘብ እግሩ ሄደ ማለት ነው فقال عمرو من انت له لعلي كنو فقال انا علي ابن ابي طالب قال عمرو بن عبد ود ابن ابي طالب قال له نعم قال يا ابن ابي طالب يا ابن اخي ان اباك كان صديقا لي فلا اريد ان اقتلك አንተ አባቴ አቡ ጣልብ እኮ የኔ ጓደኛ ነው የነበረው ስለዚህ ልጁን ለመግደል ስለማልፈልግ አንተን ለመግደል አልፈልግም አለ አለ ምን አለው ያብነ አብደ ውድ ወላኪን እኒ اريد ان اقتلك አለ አሁን በሸቀ ተናደደና ከመናደዱ የተነሳ በሰይፍ አመጣና ፈረሱን ሁለት እግሩ ቆረጠው እና ምን ማለት ነው እኔ እንዲያውም በፈረስ ሆኜ አልዋጋህም እግር ለእግር እጅ ለእጅ ነው ካንተ ጋር ብሎ በሽቆ ፈረሱን ገደለውና ጎቶ እዛ ጣለው ማለት ነው አሁን ሁለቱም ጀመሩ قال علي بل انا احب ان اقتلك يا ابن عبد ود فغضب عمرو بن عبد ود وعقر الفرس وضرب راسه بيده وصاح صيحه مخيفه كذا بهلاله عند سو جغنا سيقطع من يادرغال بهولت اجو ارغو هولت راسو يمتال እንደዚህ ነዝ ነዝ ነዝ ብሎ ይመታና ከዛ ይጮሃል ሰው ይፈራል አሁን ሰሃባዎቹ በሙሉ ፈሩ ኦ ብሎ ሲጮህ በሙሉ ሰሃባ ፈሩ እነዛ ቁረሾች ደሞ ያኒ በቃ ተስፋ አገኙ እንደዚህ الان ሁለቱም በጉድጓድ ገቡና ሰሃባ አሊና ያዩም እነዛ ሙሽሪኮች ደሞ عمرو بن عبد ابن عبد ود አያዩም በውስጥ ጉድጓድ ገብተው ጀመሩ ማለት ነው ابن عبد ود حقيقه بتام تنكر نبر فضرب ابن عبد ود ضرب عليا ضربه لولا الدرع لقسمته قسمين قسمين عند جزي متاو لعلي كنو بسيف ارغو سي متاو لعلي اذا درع نبرو بسونته ببرت يتسرى غاشا نبرو انجي يا بمتاو بهولت يكفلو نبر لعلي فتحرك الصحابه الى الخندق اهون صحابوچ تنش ود غرغوادو قرب سيلو اندغنا يملسالو يعني انتو عبد ابن عبد السيچو يفرونا يملسالو طيب النبي صلى الله عليه وسلم يدعو يا ربي بلوي دعاء قالوا نبياتشن. والصحابة يقولون سلم سلم يا ربي سلم سلم إلى اللو صحابة نبياتشن دعاء قالوا نعم. فتحرك الصحابة إلى الخندق لكن تقهقروا خوفا من عمرو بن عبد ود. الناس صحابة وشولة ما يتبلو جغنوش ناتشو لكن كعمر بن عبد ود من يدرقال كباد سونو أنا يقربونا إمر لسالو يقربونا إمر لسالو. ولكن خرج علي رضي الله عنه مجر الشاب الله أكبر سل علي بن أبي طالب الله أكبر الصحابة أنه زل بلو يا عمر بن ود راسي زوتا علي بن أبي طالب راسون قرطونا بسيف تاكلون دزي راسون يزو زلو كغرغوار وطانا يورط امطانا راسو يطلاتو راس بنبياتشن سر اسقمطو معناتنو بمور صحابه الله اكبر قالو قريشچو وها غباباچو بهوداچو خلاص عمرو بن عبد ود كتجدله مان قرته بلو بلو بتام انتن غباچو معناتنو. طيب اذا سيدنا علي بن ابي طالب اندزي عينت يطور انتن نبرو حديد نبرو حديد يعني برت نبرو سيدنا علي. وفي صلح الحديبية تملكت صلح دمو بزي جغناسي هونو بزي دمو بتهتنا دمو من دهونو تاكالاتشو سيدنا علي. صلح الحديبية مبالو كقريشنا كنبياتشن غا سممنتنا ارك لما لما, لما درق يعني ورق اهيس اصعفو نبار ين يتاوك انا قرنو اني اهول لرقمو الفلقم انا ورق اهيس اصعفو نبار يا የሰሐባዎቹ 1400 ሰዎች ነበሩ እንግዲህ ዑምራ ተገቡን ብለው ሲመልሷቸው የሰሐባዎቹ ዋናው መሪ ነቢያችን ነበሩ ያኔ ኮንትራክቱ የሚፈርሙ ማለት ነው። የቁረሾቹ ደሞ ተልኮ የመጣው ወኪል ሱሄል ኢብኑ ዓመር ነበር ሙሽሪኩ ከዛ በኋላ ግን አሰለመ። በሁለቱም ወረቀት ይጻፋል ማን ነው የሚጽፈው ሰይድና አሊ ኢብኑ አቢ ጣሊብ ነቢያችን ምን አሉ ያ አሊ اكتب አሉት اكتب بسم الله الرحمن الرحيم مجمرا دزي سيلو نبياتشن سهيل بن عمر من عليه ايش بسم الله الرحمن الرحيم نحن لا ندري بالرحمن الرحيم الرحمن الرحيم بانو نقر اناك مالي وناتون وياكم نسو هبلنا عزا منامن انشتهم ياكم من اللي صاف قل بسمك اللهم بمان نيوم اله بسمك اللهم بله صاف انجي بسم الله الرحمن الرحيم اتصاف نبياتشن من عروش دمس سوالو بسم الله الرحمن الرحيم دمس سوالنا علي بسمك اللهم اصافلو صافي بتعامي يمررو نو يصافي. طيب كذا قتلو منالو هذا ما اتفق عليه محمد رسول الله وسهيل بن عمر يه سممنت بمحمد رسول الله انا بسهيل ابن عمر يه هونو سممنت نو بلا صافلو. كذا سهيل مناله يا محمد الو لو كنا نعرف أنك رسول الله ما قتلناك بل اتبعناك له حقيقة عقل يميك أبلو تروى أنك أقرنو أنت ما محمد رسول الله ما ممكنك بناك نرو بناك أبله نرو لمن كانت قد أرنك نكفتال لن أنت أنك قتل نبار نجي قل أنا منم أنت رسول الله ما ممكن أنا منم ألو نبيات من ألو يا علي اكتب هذا بين محمد وسهيل رسول الله منه دمس سوالوت. فقال علي والله لن أمسح يا نبيات شنت إزاز نقول هزي لا يسبري يا رسول الله رغم أنف أي إنسان دمت التنجي هلوت ألات رسول الله نه رسول الله منه نقل على دمس السمار. فقال النبي صلى الله عليه وسلم يا علي سرزوا رسول الله منه لا ألسرزنا. فالنبي صلى الله عليه وسلم أمي لا يكتب ولا يقرأ نبياتشن منالو إشي أساين إشي أساين يتعلم محمد رسول الله أساين ينا إن الدمس سوبلو سيدنا علم بيالو محمد رسول الله نه على الدمس السمام نبياتشن صلى الله عليه وسلم إشي أساين يالو ثنا يهنا محمد رسول الله بلو سياسيو بمراك أتشوارو دمس سوثمارتنو. ولكن سيدنا علي من إلالتك ألاتشو علي يقول ما زلت أتصدق وأصوم حياتي كله ليغفر الله لي مخالفة رسول الله صلى الله عليه وسلم بزيك أن يا نبيات شنت إزاز يالتكبل كت يهن وانجل هو تنبمولو صدق أسسد سسعوم صدق أسسد سسعوم لعل الله يتشن هاتيات اللي دمسس اللي ምክንያቱም ከባድ ኃጢአት መሆኑን ተረዳ እሱ ግን እነተ ነው ግራ ስለያዘው ነው ቅናት ስለያዘው ነው እንዴት መሐመድ ረሱልላህ ይደመሰሳል ብሎ ነው ላኪን እንደ ትልቅ ኃጢአት ወሰደውና ህይወቱን በሙሉ ይጾምና ይሰደቅ ነበር ለአላህ ሱብሃነሁ ወተዓላ እንትን وفي غزوه خيبر በغزوه خيبر ደሞ ተመልከቱ መጨረሻ غزዋ ነበረችው ይች ነች ነቢያችን ሳሰለን ከመመታቸው ከአንድ አመት በፊት እንደዚህ خيبر የምትባለው ብዙ ወታደሮች ከ10 ሺህ በላይ የነበሩ خيبر እንትኑ ይሁዶች ናቸው እና ነቢያችን ሳሰለም ምን አሉታሉ تحصن اليهود فقال لي ابي بكر ነቢያችን ምን አሉ ያ አባ በክር እንካና ባንዴራውና ሰይፉ ሂድና የኸይበር እንትኑ የጦር ሰፈር ደምስሰ ክፈተው አሉት ላኪን ሰይድና አቡበከር አልቻሉ ከዛ በኋላ ምን አሉ ነቢያችን ነገ ጠዋት ይሄን ባንዴራ እየሰጠው ሰው ታቃላችሁ አሉ رجل يحب الله ورسوله يحبه الله ورسوله ويحب الله ورسوله الله انا رسول يميودت سو እሱ ደሞ አላህንና ረሱልን የሚወድሰው ነገ ኸይበርን ይከፍታል ኢንሻአላህ ይሄን ጦር እና ባንዲራው ሰጥዋለሁ አለ አሁን ጠቅላላ ሰሃባ ራሳቸው ለማግስቱ ማለት ነው ጧት ሲመጡ ሁሉ ራሱን ወጥ አረገረ እንደዚህ ሰይድና ዑመር ምን ይላል والله ما تمنيت الإمارة إلا في هذا اليوم امير ለመሆን የተመኘሁት በዚህ ቀን ነበር ምክንያቱም يحبه الله ويحب رسوله ስላሉ ይህችን ማዕርግና ይህችን ደረጃ ለማግኘት በጣም ለኔ እንዲሰጡኝ በጓጉቸ ነበር ላኪን ምን አሉስ ነቢያችን ሳሰለም ለማግስቱ አይናአድ ሱብሃንአላህ አሊ እንግዲህ ከነዚህ ሁሉ ሰሃባዎች የተመረጡ አላህ ይወዳቸዋል ነብዩም ይወዳቸዋል እሱ ደግሞ አላህና ነብዩን ይወዳሉ በምስክር ነው የነቢያችን ምስክር ነው አይናአሊ አሉና والله علي في رمد አሉት رمد ማለት አይኑ ታመዋል እሺ ጥሩልኝ አሉና علي بتقام عينو يتمم نبرنا متى نبياتي صلى الله عليه وسلم تتتتتم لدعاء درقونا عينو داني كذا قطلو اسكم يموت عينو تن أموت هاكم كذا هلا انكالو تننا هده أهم من على اتشو يا رسول الله وقاتلهم على اتشو نعم تقاتلهم لكن على اتشو لكن على اتشو لأن يهدي الله بك رجلا واحدا خير لك من حمر النعم يعني ألت أرنت بدعوة لتكفتو كشالك عند سو بانت دعوة ودسلمنا يقبع صحيح كوت أبت مريت يعني الدنيا بمولو مارتنو الدنيا بمولو وركنا شاركنا الماز دفدفو بيسوتو عند سو بانت دعوة كسلمة السوشال هلالوت قنت أرنت ككفتو إذن أبالا شونا كفتو هلالوت فبدأت المعركة سيدنا علي قدي أهن قائدنا شو መሪናቸው አሁን ገቡ ጦርነቱ ተጀመረ እነዛ ይሁዶች በሙሉ ወደ ውስጥ ተራራ ነው እንግዲህ ህስን ይባላል እርድ ምንድነው ህስን የሚባለው በማርኛ ምንድነው ህስን ወንድሞች ህስን ማለት ጦሮቹ ተሰብስቦ አንድ ቦታ ገብተው የሚደበቁበት ማለት ነው የሚደበቁበት በሁለት ተራራ መካከል ወይም በአንድ ዋሻ የሚገኝ ትልቅ ዋሻ ነው እና በዛ ግንብ አው በግንብ ትልቅ ግንብና መሽግ በዛ ገብተው በቃ በሩን ዘጉት በሩ ወንድሞች በጣም ትልቅ በብረት የተሰራ በር ነው አሁን ሰይድና አሊ ጦርነቱ ጀመረና በዛ በር ሆኖ ሲዋጋ ጋሻው ተሰበረና ወደቀ የሰይድና አሊ ጋሻ ተሰበረ በሰይፉ ሲጨፈጭፉ እንደዛ ይሁዶች ጋሻው በሁለት ተከፈለና ወደቀ አሁን ራቆቱ ሆነ ምን ያርግ ታቃላችሁ ሱብሃንአላህ هذه معجزه من معجزات او كرامه من كرامات علي በሩኮ ነው በሩ እንትኑ ምሽጉን የሚዘጋ በር በብረት የተሰራው በግራ እጁ ያዘውና እንደ ጋሻ እንደዚህ ያርጎ የንቀሰቀሰ የተከላከለ በሱ በቀኝ እጁ ሰው ይመታል በዛ በግራ እጁ ደግሞ በሩ እንደዚህ አድርጎ መከላከያ ያደረገው አሁን እንደዚህ አድርጎ ጦርነቱን አለቀና እነዛ ይሁዶቹ ተሸንፈው ምሽጉ በቁጥጥር ስር ሲገባ من يلال عندو عسر صحابة متعننا برون لما قلبت لما انسات هذا اللب ما انسات هاي تشلوم اندازي بكا كمان قدو لاي تنش انتن قلبت أول ياسلك وكوت بر يعني برون لما قلبت سنل عسر صحابة ألتشار نومان علي بقراء الجوارغو لكن دقاشانا عندما كلاكيا يتمززونا انتني يرغونا بر سلزي ببرات يتسرى حياة سوش مطوم لشكا متين ما يتشل بر نبر كفتو غيبر يمي بالو تورنت بزي على كمالتنا بزي تورنت يتغني لنقراشو واحد اسمه مرحب يهودي نو مرحب يمي بالو فقال انا مرحب ما نو يمتشلن اني مرحب نني عليه فخرج عليه علي بن ابي طالب فقال علي انا الذي سمتني امي حيدرا اناتي حيدرا بلا يسمى حيدرا ام بسا دي تلك اوري مالتنو تلك ام بسا بلا اناتي تراتشن اني كونني علي علي وطنا عند دقيقه مال قيم مرحبا يمي بالو سو علي سبحانه رضي الله عنه قدلو مالتنو فجاء اخوه يا مرحب أوندم أخوه الحارث يمبالو مت أنا كم بكلا موسد يا وندم كم بكلا موسد مت أنا يفكر سمتا جنا الجنس هاي ورا ور سيدنا علي أنقذون بهولة كفروا تنا قدرت مالتنا فجاء الثالث سوستني متى إزيا سك أني والله هولت سيقدر سيدنا علي مرحبنا الحارث سيقدر أهم من يي من يينو الزبير من العوام يال أو من على الزبير يا أخي علي يمكنه كونت لو بتشان هذا الركاشون نزيفية لج باك تولين باك إني البدل الأولنا كذا وقع قفت الرجوع لعلي نزيزي هم تنا درجو يا علي أتقبلكم دي كل كندا في يلا شو كانوا يميا وشو باك لني أنا مؤدب ستان بلو نزي سوستني سيدنا الزبير من العوام قدرود إن قالوا نمياسك أنت يقول يا علي ما يكفيك يا أخي خليها لنا لن يتولن نجي بلو تنش علي لك اكسل اللي تسهد انها قدلو مالتنو كأنهم يقتلون غنم في يولوش اندم يقدلون اتشو صحابان دزي نبر والله قال صلى الله عليه وسلم يا علي لا يحبك إلا مؤمن ولا يبغضك إلا منافق أنت علي أنت مؤمن بتشانو أنت نميت على دمو منافق نوالو يا رب واندموش اجاتشونا استاتشو أمين بلو اللهم إنا نشهدك أننا نحب عليا كان قال لك أنت والله إذا كان مؤمن بالشاء علي يودك هنا يا ربي أشهد أننا نحب عليا ونحب فاطمة ونحب الحسن والحسين ونحب أهل البيت كلهم نحبه والله. طيب وقال له مرة يا علي أنت مني وأنا منك أنت كننه أنت كأني دمو كأنتنه يعني إننا أنت أندنن يعني وديتها تشونا فكرة تشو يقل سلتنا تشو ولما نزلت قوله تعالى إنما يريد الله ليذهب عنكم الرجس أهل البيت ويطهركم تطهيرا ين آسي ورد من علي يا علي بن أبي طالب يا فاطمة يا حسن حسين إن أنت نبت سوتنا تشونا نوالو نعم سيدنا علي سيدنا رسول الله صلى الله عليه وسلم تبوك يمبالو تبوك يمبالو طورنت سيهدو علي يمدينان أمير أدرغو تتوت هدو كان يقال لاتشو تبوك يمبالو سلاسة شو التدرش يزو نبياتشن ودو تبوك سيهدو علي بن أبي طالب جغناو يمدينا أمير النات أباكي أدرغو توتنا ودو تبوك هدو مالتنو قال كذبو هلا منافق وشمن ناقر جمرو أي محمدوكو علي يعني علي انت قلتو زنبلو بك فنفنو نو فنفنو نو ميبالو بتقرنيا فنفنو يبالال بامرنيا يبالال يعني محمدوكو يا علي النقر كفت تتسيفو او يا علي النقر تتسيفو كونو زياء يتو سلم ما يودوت كونو سلم ما يودوت جوغنوش يزو هيدونا علي ازي كسيتوش قات قالوت بلو منافقوش من ناقر جمرونا علي تناددي علي اقال سو انبسام هونون لكن دزي سيرو فمنالو منال سيدنا علي مدينان تتو ትጥቁን ተጥቆ በፈረሱ አርጎ በቃ ወደ ጦርነት ሄደ በመንገድ አገኛቸው ነቢያችን فقال المنافقون ما خلفه الا استثقالا منه فغضب علي وسل سيفه ولحق بالنبي صلى الله عليه وسلم فقال يا رسول الله خلفتني استثقالا مني اني سلكبتكون يعني كانت لمهد سلت الله انه يتوكل عليه هكذا يقولون المنافقون يا رسول الله طيب قال النبي صلى الله عليه وسلم يا علي قالت يقولاتكم انت تلك ما ارق نو سيدنا سعد ينسي سما ويني ويني ويني اني قلبي هون نبر قالوا من قالت يا علي قالت الا تحب يا علي ان تكون في منزله هارون بموسى هارون رسول نو موسى رسول نو سيدنا موسى سيسافروا هارون نبر يميتوت كبني اسرائيل جا ان انت علي يا هارونن بوتا كموسى جا ينبروا يا هارون بوتا لتيزات اتفلغم اني اكو يا هارونن بوتا ارجر يوسدكو يا نبيو يا رسول بوتا بيكو نو مدينه امير هون يالكو انجي انتم ما انديت كانت قفالو را يهونم نجر قالتنا كذا هلا ملسوت معناتنو يقول سعد بن ابي وقاص والله ما تمنيت مثل هذا اليوم نبياتشن انتكو هارون لموسى انت دمو لنيكو اند هارون نه يالوت اسقناني قالو سيدنا سعد وفي السنه التاسعه ب نعم وكان يقول صلى الله عليه وسلم من احب عليا فقد احبني ومن سب عليا فقد سبني كان يوصي به وبابنيه وفاطمه علي باكاتشو علي تمل بدام بتام تنكباكبوت علي فاطمه حسن الحسين ايالو نبياتشو بزو يناغر نبر ولما مات النبي صلى الله عليه وسلم وهو كان راسه في حضن عائشه عائشه ነቢያችን ሰለላሁ ዐለይሂ ወሰለም ቅፍ አርጋ ሲሞቱ ማለት ነው ራሳቸው በአኢሻ እቅፍ እንትን ነበር ያኒ በአኢሻ እጅ እንትን ታቅፎ ነበር ሲሞቱ ማለት ነው ራሳቸው እንደዚህ ይዛ ያኒ ሰከራተል ሞት መጣና ውሃ ያደረገች ቀዝቀዛ ውሃ ያደረገች ራሳቸው እንትን ታተርክስ ነበር አሁን ነቢያችን ሰለላሁ ዐለይሂ ወሰለም ሞቱ በአኢሻ እጅ ነው የሞቱ قالت لابد ان يكون كما متاتشو بفيت من يلو نبر نبياتين بل الرفيق الاعلى بل الرفيق الاعلى يلالو لا لا لا لا لا ودا انت انجي ودا انت يا ربي ودا انت وسدني انجي ودا انت انجي ودا انت انجي يلالو الرفيق الاعلى ودا الله مالتنو اهون عائشه من عليك يهن نغركو يطياقه ملسكو نو عليك ودا انت انجي يشالنيال مالتكو ان نغر تطيقو نو اندزي يملسو بلا اتذكر ست سما لك سيدنا جبريل مت انا لنبياتكم من علاچو يا رسول الله هذا ملك الموت يستاذنك يه ملك الموت نا نونا يانت نروح لموسد ياسفقده نو يغبا ويسا يغبارتنا اسغباولنا ملك الموت غبا كذا قال يا رسول الله اجله بزي لا يبقىنا اهون الله سبحانه وتعالى مرجع يسطه نو عادوت እዚህ አዱንያ ለዘል ዓለም ልትኖር ከፈለክ እሰጣለሁ والله ሙተህ ወደኔ ለመምጣት ከፈለክ ደሞ ከሁለቱ ምረጥ አለው መልአከ الموت فقال النبي صلى الله عليه وسلم بل الرفيق الاعلى بل الرفيق الاعلى بل الرفيق الاعلى لا ودانتنجي ودانتشي አዱንያ አልፈልግ ምና ምናሉና ወዲያውኑ ሩሃቸው ወጣ ማለት ነው طيب فقالت عائشة ففتحت الباب نبياتشن سيموتو دنغطكنا راساتشو ازا اسكمچه وطاهونا بمجمل ياغنيهوت فاذا هو علي قائم يترقب سيدنا علي يا نبياتشن طيرانا يا نبياتشن موت يتطبق بزا بقى طبق بلو ببرو ياغنيهوت عليه فقلت له يا علي مات النبي صلى الله عليه وسلم سلاچو عليه سيدنا علي لك اند عند سغا በሪፍሪጅሬተርና በተላጃ አስገብተ ፍሪዝ እንደሚሆን ሰይድና አሊ ፍሪዝ ሆኗል ፍሪዝ ሆኖ በቃ ወደቁና ምንም ነገር አይሰማም አይናገርም ፍሪዝ ሆነበት ፈይንት ሆኖ ሰይድና አሊ ማለት ነው طيب المهم تنسوا نبياتين እንግዲህ ሞተዋል አሁን የሰይድና አሊ الله سبحانه وتعالى ደረጃቸው ከፍ ሊያደርገው ሲፈልግ الذي قام بغسل النبي صلى الله عليه وسلم نبياتين ያጠቡ አራት ሰዎች ነበሩ ከአራቱም አንዱ ሰይድና አሊ ነበር ሁለተኛ አልዓባስ አልዓባስ የሚባለው አጎታቸው ነው። ሶስተኛ ደግሞ ኡሳማ ኢብኑ ዘይድ የሚባለው ነው። የሚገርማችሁ ኡሳማ ኢብኑ ዘይድ የሚባል ይህ ባሪያ የባሪያ ልጅ የነበረው ነው። ወንድሞችና እህቶች አሁን ነቢያችን ሰለላሁ ዐለይሂ ወሰለም በጣም ስለሚወዱት ስንት አቡበከር እያለ ዑመር እያለ ዑስማን እያለ ስንት ጀግኖችና ስንት ትላልቅ ሰሃባ ያሉ አላህ ሱብሃነሁ ወተዓላ መርጦ ኡሳማ ኢብኑ ዘይድ የባሪያ ልጅ ነው። ሁለተኛ ሰይድና አሊ ኢብኑ አቢ ጣሊብ፣ ሶስተኛ አልፈድል ኢብኑ አብድ ኢብኑ አባስ እና ሰይድና አባስ አራቱ ነው ያጠቧቸው። ካን አልዓባስ ይሕሚሉ ረሱሉ ሰለላሁ ዐለይሂ ወሰለም የሚሸከም የነበረው ሰይድና አባስ ይሆናሉ። طيب مع زيد كزيد እንትን ሆኖ ማለት ነው። ሰይድና አሊ ኢብኑ አቢ ጣሊብ ቀጣ በእጃቸው አርገው የነቢያችን ጀሰድ በሙሉ የሚያጥቡ የነበሩ አጥበው እንትን አድርገው በፉጣ አርገው አድርቀው ቸቶ አርገው ጥቅላላ አዘጋጅተው ያቀረቧቸው ሰይድና አሊ ነበሩ ማለት ነው። طيب يقول علي بل ان تكون فضل علي عاليا جدا عليين فضل በጣም علي ከፍተኛ እንዲሆን በቀብር ውስጥ አስገብቶ በላህድ ውስጥ አስተኝቶ የቀበራቸውና አፈር ያለበሳቸው ሰይድና አሊ ነበር። يقول بل ان تكون فضل علي عاليا ان تتم فضائله عاليا هو الذي انزله الى قبره ودخل على علي في لحده ودفنه بيده علي ነበር። ነቢያችን የደፈኑ ያጠቡ የከፈኑ በላህድ አስገብተው እዛ የመጨረሻ እረፍት የሰጧቸው እዛ አፈር ያለበሷቸው ሰይድና አሊ ኢብኑ አቢ ጣሊብ ነበሩ እንላለን። يقول علي مرة سبحان الله ተመልከቱ علي እንግዲህ ይገርማቸዋል። አንድ ቀን ይላል ሰይድና አሊ أصابت النبي صلى الله عليه وسلم خصاصة يعني ነቢያችን በጣም ራባቸውና በአንጀታቸው ሶስት ድንጋይ ያሰሩ በራብ ከራብ የተነሳ እኮ ነው። سبحان الله نبي الله ይርባቸዋል። يعني جوع خصاصة ማለት جوع ማለት ነው وقلة الطعام. فقلت سيدنا علي بن لالو والله لا أغيثن النبي صلى الله عليه وسلم براب لموتو والله هجي اندمنم بيه مقب لابت عني علينا والتهوالو. فذهبت إلى يهودي عند يهودي سراتنيا يفرلق نبرنا ورزهل كنا وقلت له أشتغل معك نعم كانت عندك أن لسرافك أن اللي نعلو إشياء لونا بس انت تسراني لها لو በአስራ ሁለት ተምር አለው። ተመልከቱ ከጥዋት ፀሐይ ስትወጣ ጀምሮ እስከ ማታ ፀሐይ እስከምትጠልቅ 12 ተምር። የማን ደሞዝ ነው ይህ? የሰይድና አሊ ደሞዝ። ቀኑን በሙሉ 12 ተምር ሰጣለው አለና እሺ አሉ ነቢያ ሰይድና አሊ። 12 ተምር ሲሰሩ አሉና 12 ተምር ይዘው ወደ ነቢያችን ሄዱ። ነቢያችን በራብ ልክ እንደ እባብ እንትን ይያሉ ናቸው። በቃ ሆዳቸው እንትን ይያለ ነው ራብ። طيب ሄዱና كذب هلا لنبيات صلى الله عليه وسلم كتب له فقال فعلت هذا لأنك تحبني قالت يا علي مرابين أوكه دنقتهن أزنهلين سلمت ودنيو قالت نعم يا رسول الله والله إنه أحبك حبا أنت برابن دتمتام الودم قالت عندك أن السو راسو رابو من رابو علي راسو براب لموت سفلق. يقول علي جعت جوعا مميتا عليه لم اتحامل على الحركه. يا اخي وندوش سيتوش يسمعچو نو انياكو بمغب بچوما بيا عينتو انتن فرافري سونتاچن كو يسكر بشتا يالو يدم غفيت يالو يلب بشتا يالو بمغب كو نو غمتنال كو بمغب والله سونتاچن كو بقا انتن سنت بشتا متا نبياچن በራብ ሊሞት ይፈልጉ ነበር። እኛ በጥጋብ ልንሞት እንፈልጋለን። አሁን አሊ ምን አለ? መራ ጁዕቱ ጁዓን ሙሚተን ለም አተሐመል አለ አልሐረካ ለመንቀሳቀስ አቃተኛ በራብ። ፈዘሀብቱ ወወጀድቱ ኢምራአ አንዲት ሴት አገኘሁና ተዕጅኑ ጢነን እና እንትን ሊጥ ታቦካ ነበር እንትኑ ጭቃ እያቦካች እንደዚህ ግድግዳዋን ትለጥፍ ነበር አሉ። فقلت لها اعمل معك كانش قال سرا زاري ايش يالچن تسمع ما على دلو بتمره عندت بلدي چقا አብኩቼ ያኔ እንደዚህ በቃ አዘጋጅቼ ልሰጥሽ ባንድ ተምር አልኳትና እሺ ያለችና 16 ሰዓት ሰራሁ አሉ فاعطتني 16 ተምራ 16 ተምር ይዤ ማታ ሲሆን ወደ ነቢያችን ሄድኳለ አሁን ነቢያችን አይደለም ያራባቸው እሱ ነው ያራበው ግን والله عليه ما اذوق ذوقه النبي صلى الله عليه وسلم ይሄን ተምር እንዴት የመሰለ ቆንጆ ተምር ነቢያችን ካልበሎች እኔ አልበላው ማሉና حتى تعبت واصيب جلدي يعني 16 ساعه يعني ليطون سابو كان دزي اجي تملالط عليه فاعطتني 16 تمره فلما اردت ان اكل لمبلات بيه بسم الله سل قلت والله لا اذوقه حتى ياكل معي النبي صلى الله عليه وسلم بيه 16 تمر يجي ود نبياتين هدكو يلان فذهبت ازي لا يسق على النجر والله فذهبت ونحن ناكل አሁን ነቢያችን ዚቆች ብሎ እኔ ደሞ ዚቆች ወይ 16 ተምር እዚህ አስቀምጥነውና እንበላ ነበር እኔና ነቢያችን እንበላለን ሁሉ ማአከልቱ ይላል አንድ ተምር ስበላ ተመልከቱ አንድ ተምር ስበላ አለ يعني يقول كل ما اكلت التمره جعلت النوى مع نوى النبي صلى الله عليه وسلم ያቺ የተምር ፍሬዋ ከነቢያችን የበሉት ፍሬ አለ አይደለም ወደሱ አጠገዋለሁ ያ ነቢያችን ብዙ በልቶ እንዲባል ቆ ነው እና እኔ ስበላ እኔ ተምሩን በላለሁና ፍሬው ነቢያችን ሳያዩኝ ወደ ቀኝ ወደ ግራ እንትን ሲሉ የተምር ፍሬው ከሳቸው ፍሬ ጋር አስቀምጣዋለሁ አለ ከዛ በኋላ በላና فقلت له ከዛ የነቢያችን ፍሬ በዛ የኔ አንድ ነው ወደት ብቻ ነው ዝም ብሎ እንትን ነው አሁን ሲጨረስ ተምሩ ምን አልኩት አለ فقلت له يا رسول الله قلت نعم اكلت كل هذا التمر يقولون له تمر بتشان بلهو قالكواچونا قال وانت اكلت التمور مع النوى انت دومو تمروچو كفريو غاني بلهو ادونينا ساق موتن هولتاچن قالو منو يغباو نغر وندموچ انا كسو بلاي بله تگنيو نبياچن يا رسول الله يقول له فري انت بلهو تمر نو قالكواچونا انتس በሙሉ የበላሁት ተምር ከፍሬው ጋር ነው የበላሁ አሉኛ እና ገጠሙኝ አልኩና ሁላችን ተሳሳቅን ይባላል نعم ወንድሞችና እህቶች ሐቂቀተን የሰይድና አሊ ታሪክ አይጠገብም ለማ ولد الحسن ابن علي فرح النبي صلى الله عليه وسلم فذهب وحضنه وكان ملفوفا بثب بثياب اصفر ان الحسن مجمر يتولد وسيدنا علي ነቢያችን ሳሰለም ሊያዩት ብለው በብጫ ጨርቅ ጠምጥሞ ወይም ሸፍኖ ወደ ነቢያችን ወሰደው ማለት ነው ወካነ መልፉፈን ቢثياب አስፈር فقال النبي صلى الله عليه وسلم لا يا علي بل بالابيض فلفوه بالابيض ይህም ብጫ በቃ ልቀቀው አሉት ብጫ አይሆንም ነጭ አርገህ ልጅህን በነጭ ልብስ እንጂ ولذلك النبي صلى الله عليه وسلم كان يحب يا اخوه ان نلبس لباسا وان نكفن كفن بكفن ابيض نتش لبس بتام يودو نبر ارنغوادي لبس بتام يودو نبر نبياچن طيب ثم حنكه لجنح الحسن مالتنو حنكه مالت تنش تمر وسدونا نبياچن بملاساتشو بدنت بمراقاتشو تنش انيكو ود حصانو لاي اسغبوتنا حصانو دمو سكرام سلوهنه تمرو ትንሽ ላስላስ አደረጉ ተክኒክ ይባላል ልጅ ከወለዳችሁ ወንድሞች ወደ አንድ ዓለም ወይም ራስህ አባቱ ራሱ ሊሐንከው ይችላል እናቱም ብትወል ልትሐንከው ይችላልች ግን እናንተ እኛ አንችልም جاهሎች ካላችሁ ደግሞ ዒልሚ ያለው በእድሜው ይገፋ ሰው ትልቅ የምትሉት ነገር እዛ ግን የበለጠ ግን የናንተ ነው ምክንያቱም መስላችሁ አሁን ባለነው ዘመን ብዙ የምትላለፍ በሽታ ስላለ እናንተ ብታረጉት ነው ጥሩ አሁን ተክኒክ ስለዚህ يحنكوه ከዛ በኋላ فدعا له نادوا ادرغለት لحسين فقال له يا علي ما سميته سمو من አወጣህለት አሉት سيدنا علي እንግዲህ የጦር ሰው ነው የጦርና በቃ የመግደል ሰው ነው እንደዚህ ምን አለው يا رسول الله سميته حرب حرب انه طورنت بينه يسيبكوت علىچونا قال لا ليس بحرب بل حسن قالوت انديت حرب تلاله طرو نو انجي قالوتنا فسموه الحسن ثم ولد الثاني ثاني ليلا ولج دمو الحسين ليلا دمو ليش تولدنا محسن كل حسن في حسن او النبي عليه الصلاه والسلام طيب وكان النبي صلى الله عليه وسلم يكره اسم حرب وكان يقول احب الاسماء الى الله عبد الله وعبد الرحمن وابغض الاسماء صخر وحرب يمبالو نعم فجاءت فاطمه مره الى بيت النبي صلى الله عليه وسلم زيلاي وندمتش وهتوتش عند تلك نتم بتام تلك تلك بتام تلك يهونو فايده اهون لتسمو نو انيا يمنا درغو نغن يمنا درغو هونو تقمو غنا ناقم من ادرغو عند كن فاطمه لجوش بزبات زيلاي عند ليش طبت تسطالچ طوت تسطالچ እዛ ደሞ አሊ መሳ ይፈልጋል እዛ ደሞ የቤት ጽዳት አላት እዛ ደሞ እንትን እንስሶቹ አሉ ላምና እንትሩ ከብቶቹ ሐሊብ ያኒ ወተትን እንትን ትጨምቃለች እንደዚህ እዛ ደሞ እንትን የሚፈጭ እህል ደሞ አላት ብቻዋን በቤት በጣም ተሰቃየት ነው ማለት ነው ከነጋ ያላችሁ ወንድሞች አሁን በአዲስ አበባ እንደውም ድሮማ ተውት ገረድ የምትባለው ሰራተኛ በአምስት ብር ነበር والله እኔ ወንድሜ ወንድሜ ገና ህፃን ያለው ከወንድሜ ጋር 5 6 አመት ከሱ ጋር ያደኩት አንዲት ነበረች ሰራተኛ 5 ብር ኮነች ከ10 አመት በኋላ 10 ብር አደረጉላት እሷ ደግሞ ደስተኛ ሆና ሽሮ እየበላች ስልስ እየበላች እንደዚህ በቃ 10 አመት 10 ብር አሁን 3 4 ሰራተኛ የነበሩዋቸው ቤት ነበሩ ከኔ በላይ እና ተታቃላችሁ እናንተ ራሳችሁ ካቦታችሁ ስትኖሩ ሰራተኞች በጣም ትርካሽ ነበሩ አሁን ቢሆንም አሁን 200 300 ብር የተከፈላቸው 2 3 ሰራተኛ በቤት ያሉ አሉ ቤቶች አሉ ይነማቃቸው አሉ تمام እና ነቢያችን ሰለላም ልጃቸው ፋጢማ አንዲት ሰራተኛ አጣች አንዲት አገልጋይ አጣች ስለዚህ አንድ ቀን ወደ ነቢያችን ቤት መጣችና من عليك نبياتنا لنبرو عائشة نبرك فقالت يا عائشة انكو أباتين ما ناقر بتقامي كبدنيال بتقام سلم وداتشو سلم ما كبراتشو أفرال له إنا باكش أباتي كمدتو نقر اللي من بيال نقراتشو يعني فاطمة لجيه بتقام يسران نقر كبدات بزي يعني وف انتنو تفجع لك اهل በዚ አራት ልጆች ደሞ ጡት ሰጣለች ወላ ሁለት ልጆች ጡት ሰጣለች እንደገና በዚ ምሳሌ በዚ ቤት ተጽፈዳለች በዚ እንስሳዎች አሉ እና አንድ ሰራተኛ ትፈልግ ነበር ብለሽ ንገርልኝ አለ እሺ ብላ ፋጥማ ወደ ቤቷ ተመለሰችና ነቢያችን መጡ አይሻ ነገረቻቸው ማለት ነው ያ ረሱላህ هذه بضع منك ፋጥማኮ ደሞ ይወላችሁ አሁን የባልዋ ልጅ አይደለችን ፋጥማ በአሁን ዘመን ቢሆን አይሻ ምን ታረግ ነበር ባሁን የሁን ዘመን ሴት ብትሆን ያቺ ልጅሽ ያቺ ልጅ ደሞ መጣ ነበር ምን ፈልገች እንደ አንታጣቀም እንደ ሁሉ ግዜ ዝም ብላ እንደዚህ ፈልጋለሁ እንደዚህ ፈልጋለሁ ነው የምትለው ያቺ ፋጥማ ልጅ እኮ ነው መጣ ነበር እዚ ዝም ብላ አልቀሳ ምናምን ሄደች ተዋተዋት ባክ ዝም ብላ እንጂ ምንድነው ያለችው ሰራተኛ ትፈልጋለች አንተ ደሞ እዚ እዚ አግኝተነ ብላ ነው በሩን የምትዘጋበት ላኪን አይሻ ምን አለች ያ ረሱላህ ልጅቻቸው هذه بضعه منك ይች ያካለህ ቁራጭ ኮነች ፋጥማ ማለት እኮ አንተ ማለህ ኮን ስለዚህ ደክሞኛል ትላለች ወነትዋ ነው በዚ ልጆች አሉ በዚ ያኒ እንስሳዎች አሉ በዚ የቤት ጽዳት አላት በዚ ምሳ አላት የብዚ ልብስ ታጥባለች እና ወነቴ ነው አንድ ሰራተኛ ያስፈልጋታልና ሰራተኛ ለማለት ነው የመጣችው ብላ ነገረች ነቢያችን ምን አሉ والله لا افعل እዚህ በመስጂድ ያሉ 70 80 اهل الصفه በራብና በጣም በራብ በእንትሩ በሆዳቸው 3 3 ድንጋይ 2 ድንጋይ ያሰሩ መሳበልተው እራት የማይበሉ ወደኞች ይያሉ ለሷ ደሞ ሰራተኛ ላደርግነ ላ لكن ምን አደረጉ ይሮጡ ሄዱና ወደ ፋጥማ ቤት ገቡ ማን ነበር እዛ سيدنا علي سيدنا ستنا فاطمة ይስቁ ነበር ይጫወት ነበርና ነቢያችን ሲመጡ አፈሩና በቃ ስብስብ ስብስብ ብለው ወቃቆች አሉ ነቢያችም ላሉ ምን ነው እንዴ ባና ሚስተደላችሁ እንዴ ተጫወቱ እንጂ ሳቁ እንጂ እኔ እኮ አባታችሁ ነኝ ብለው ቁጭ አሉና ከዛ በኋላ ምን አደረጉ ነቢያችን አይሻ እንትሩ ፋጥማ ነያላትና አልጋ ላይ አስተኝዋት ያዓሊና ናሉትና አልጋ ላይ በጎን አስተኝዋት እሳቸው በመሐከል ገቡ የውላችሁ ያባት ስራ እንግዲህ አሊ የልጃቸው ባል ነው እና አሊና ፋጥማ በአልጋ ላይ አስተኝተው ነቢያችን በመሐከላቸው ተኙ አሁን እንደዚህ ብለው ይመክሯቸዋል ምን አሏቸው يقول النبي صلى الله عليه وسلم يا فاطمة سرتني تفلق يالش أو فدخل بيتهما في السرير يقول فدخل بينهما في السرير فقال تريدين خادم خادمة تفلق يالش قالت نعم قالت نعم يا رسول الله فقال النبي صلى الله عليه وسلم أو خيرا من ذلك كخادمة بلاي كسرتني بلاي بست إشس ተመልከቱ ነቢያችን ሰለላም እሷን ለማስደሰትና እሷን ለማስተኛት እንደዚህ ነገር አይሉ ምክንያቱም ነቢያችን ቃል ገብተዋል حق ነው مناገረዋል ምን አልዋት አው خيرا من ذلك ከሰራተኛ የሚበልጥ ነገር ብሰጥሽ አልዋት والله በጣም የበለጠማ ከሆነ ጥሩ ነው አለች فقال اذا اويتما الى فراشكما تسبحاني 33 وتحمداني 33 وتكبراني 34 تملكتو تسبيح تهليل من اقباو بسراتنيا من قنيت الله لتو لكن دزي هلواتشونا ذلكما خير لكما من خادم كسراتنيا يهبل تأتشوال بلو كتا واتو مالتنو انا ابراتشو دزي مشت سيهون ويمتوا سيهون 33 እና 33 34 ተክቢር ተስቢህ ተህሊል ታረጋላችሁ አሏቸው እንደዚህ ብለው ነቢያችን ወጡ قال بعض العلماء عندد علماءች ምን አሉ ነቢያችን ያሾፉ አይደሉ طيب ተስቢህ ተህሊል ከሰራተኛ ምን ግንኙነት አለው አሉ ትልቅ ግንኙነት አለው አሉ من فعل ذلك تمكروا አሉ ጧትና ማታ እነዚህ 33 ተስቢህ 33 ተህሚድ 33 ተክቢር 34 ተክቢር ያደረጋሉ من فعل ذلك من زوجين يزيدهما قوه يالنبر حيلنا بتام قوه يسطعوا على الله سبحانه وتعالى ويزيد في حب الزوجين وندموش يسمعچو نو بهتوش يسمعچو بالناميست فكراچو انديغل كفلغاچو يبيت سرا كله انديتچلوتنا قوه انديسطعچو كتفلغه النزيه ادربوت مالت نو يقول احد الدعاة انا كنت اتعجب من امر النبي صلى الله عليه وسلم بهذا من اغباو ذكر مبذات تسبيحنا تهليل مبذات من اغباو ببيت بيدنق نبر عليه وامر النبي صلى الله عليه وسلم واضح يريد ان يسبح ويحمد ويكبر الاثنين مع مجتمعين ولتم كجبلو انذي اندي يادرغو نو يفلغوت طيب في وقت واحد يعني باند غزي بالنا مستكوچ بلو بس لبيتشاچو مش سبحان الله الحمد لله ابرو ادلم يميلوت لكن كمتنياچو بفيت ويم طوات سينسو تبيت هل يارغالو عليه يقولو اميغرماچو نغر عليه عند كن ود لندن تسافركونا اذا عند شيخ اغنيهو عليه ادميو 75 80 يهونال ادميو كنيغالاچو በዛ በለንደን ያገባሁት አረብ ነው እድሜው 75 80 ይሆናል አለ አብጅተዋል አይደለም እንዴ ላኪን ሙሐደራ ለማድረግ ነው የጠሩትና ሙሐደራ ሲጨርስ አለ በሆቴል የነበርኩት እኔ ደወለልኝ ደወለና ምን አለኝ እባክህና አስቲ አንድ ጊዜ ምን ነው ስለው ለሐቢብቲ ተመልከቱ አሁን ፍሬው ልታዩ ነው ሐቢብቲ روحي زوجتي هذه الغزالات نيا ليالي يا سما اني امت سبكو نو ادميو 80 امت حبيبه قلبي روحي مستي هذه الغزالات نيا علي علي تغرمكو علي شما قلي دومو دومو لموت يتقرب حبيبتي منامن يلال لمستو منامن الكنا هدكنا انديت يمسله هدية جزالات يعني تنش كبر يعلونا دس يمل يسيتوش هدية جزالاتنا كذا ودى أجر هيدا مارثنو ودى أجر هيدنا فمكثنا أسبوع معه اتصل بي ويقول تعالى أريد أن أشتري لزوجتي وحبيبتي هدية حلوة من كذا وكذا والرجل ما بين 75 و80 سنة قال هدية قصته هيدنا كذا إنيم ودى أجريك تملسكنا كهولت وربهلا تليفون أدر كل تالي لا تليفون كما أدرق بفيت زيارة لما أدرق بيه ودى بيت ويد كوالي ما نو من نقره سويه ونو من نقره إنا ودى شيخو زيارة لما أدرق بيه ودى شيخو هيد كوالي برونا نقاكهن فقلت له جئت زيارة أنت لما زير متاه على يعني يقول لي جئت في موعد غير مناسب سبحان الله انقدان ده زيارة يمال لسالني واندمي يالو أمتشي يالهونو قزينو يمتهونا بمتهب التملسالين يالي شو ما قل لي يقولون نزيهم ميلو تملسالين يالي من نوصلو قلت ماذا فقال هذا موعد نتذاكر مع زوجتي القرآن ورياض الصالحين ونذكر الله في هذا الوقت منذ 20 سنة هيا أمت هونوال بزيه ساعت عندك أنا سلفنا أنكم تنش عند أيامت أنا أفسر الله تعالله رياض الصالحين هو لتحديث أننا نبنا كذب هلا ودى ذكرنا أذكرنا قبل لنا بزيه وقت ما نمسو انقلابي متقبن ألك أبلوم حياء أمتي لزي هونوال لكا لزيه نو قوانا فكري ست أتشوبية بزيه دم الدبكو تالي تملكة أتشوب أخي في الله الله أبو أنيس الله ما نال باك إيهن نقر بدن بارغو يمي دقاك ملين أهون سيش عرس انجلي يلوم أهون هولد تمي تكسكو أتشو أبو أنيس الله أخي في الله ما الله أخي في الله اللم الشي إيهن نقر أنتينو مدقم يحسفل لقوال إنا ليلة دمو سبحان الله إنا يسماني آمت ليج يسماني آمت سو إنا بيتو سهيد يزيارا قزياد اللم أهون ذكري من نادر قبت القرآن منك أرابت كميستي لحياة آمت يهن أكبايدي هونو قزيانو يمتهن باكة تملس عليني نا تملس قوالي مستيرو ينبياتشن مستير أهنو يترده تالي سبحان الله إنا ونتينو استي الزيه لاسكم إنا قن عندنا قر يكارنيال يأمس دكيك عج أمرال له يوميها سبات دكيك عج أمرال له سلفات إما عندنا قر ناقرال له ونموش إنا الزيه لاي تنش الناس عرف شاهم نتطا وهم نتطا كذبها لا استي كومنتار قلت باكاتشو اندي تمسلي يا علي إنا يا فاطمة تاريكنو ما يكلت أولاتشو إنا اندي كتا اندي تاريكات وصدو يالتشو أمت الله إني كسواغانو ياللهو انديوم إني ونتينو تاريك يسحبا تاريك سانب لك كهيوتي أستأججنو أما نبو أهوني علي تاريك سننقر يا فاطمة تاريك سننقر أنت يعني بهيوتي لا يسقبو اندي تاريكات تنببو اندي تاريكا نببكو ما سنت تاريكا الفوال لكن يجي علي يدرقات فاطمة يدرقاتشو بني هوت انديت لسرات اتشلال لهو بات سراتم واندموش لما سراتم بات تشلم قن اقنانيو كهيوتي اقنانيو بزاق زينو علمو بركة مياغنيو علمو بوتاو مياغنيو كهيوتي ياستقهو ستهيدنو لما رتني فلقود اشي اهون يه امس ديكا اسر ديكا قررچين يالكود سلا فاطمة عندنا قررنا سلا عندي صحابيا بتعمي قرم صحابيا نمو سلا هولتهم لنا قررن قن اهوني مننا قررو 90% لسيتوش نو سيتوش اللاتشو عدلم بيانس كنزي ولت متو سمنت يعلو زي بدارو بلالم عند سمانة يقن يعلو تقلالا كسوست متو عالو عدلم كسوست متو بيانس سيتوش متو عمسا يقن يعلو متو عمسا متو بيقن يعلو انا اهون يمسات او تنش تاريك لسيتوش بيتشانو سيتوشين يمي ملكات سلواني وندوشو جوراشون كفتاشو تسامان لاتشو سيتوشو دومو بتكبار يولو تال ان شاء الله من دنو አንደኛው የፋጥማ ነው አንደኛው ደግሞ የአንዲት ሳልሃ የሆነችው ሰሃቢያ አው هي ታቢዒያ المهم ሁለቱም ልንገራችሁ ወንድሞች ፋጥማ ዘውጀት علي ابن ابي طالب ذات حياء በጣም በጣም بحياء بافرت بحياء حياتها قالاتچونا بحياء يتوقعچو የነቢያችን ልጅ የሆነችው ፋጢማ كانت حيه حياء በጣም በጣም እንት የታወቀችው ነበረች አንድ ሰው ሂጃብ ፈርድ ከሆነ ጀምሮ ፋጢማን ጥፍር እግሯ ወይም ጥፍር እጇ አይቼም ለው ሰሃቢ አንድ አታገኘም ፋጢማ بنت الرسول صلى الله عليه وسلم ህይወቷን በሙሉ አንድ አይኗ ብቻ ትከፍት ነበር እሱን መንገድ ለማየት ብቻ ነው ሌላ ሰውነቷ በሙሉ ባንድ ከረጢት አንድ ስልቻ እንዳስገባው እንደዚህ ነበር የምትሄደው ፋጢማ وهي قدوتنا يا نساء እናንተ ሴቶች በጣም እንደሱ እንኳን ለማድረግ ባትችሉም ትንሽ يعني እሱን መሳይ ለማድረግ መኩሩ ነው ማለትቹ አሁን ታቃላችሁ የፋጢማ ጉዳይ ይገርማል ማንኛውም ሴት በህይወቷ ያለች ነች የምትጠነቀቀው አይደለም ወንድ እንዳያየኝ ሴት ወንዶች እንዳያዩኝ አውራዬ እንዳይገለጥ ያ እንዳይከሸፍ ብላ ተቅላላ የምታስበው 100% በዚያ ዱንያ ያሉ ሴቶች ያኒ አለባላቸው ወይም አለማህረማቸው ሌላ ሰው ፊታቸውና ሌላ ሰውነታቸው እንዳያቸው በጣም እንትን ይላሉ ማለት ያስባሉ የፋጥማ ጉዳይ እንደዚህ አልነበረ ይህን አልፋለች ይህን በጣም በስተጀርባው ያለፈችው ታቃላችሁ ቀንና ሌሊት አንድ حساب ያስጨንቃት ነበር እና አንድ ቀን አስማ ቢንት ዑመይስ የምትባለው ሰሃቢያ መጣችና ፋጥማ ምን ትላለች አንቺ አስማ እኔኮ በጣም ጭንቅላት እንደበጠበጠ አንድ ችግር አለ እና ምንድነው እሱ ስልትላት እረስ ሞት እኔ ስሞት እና ሬሳይን ባንድ አልጋ አርገው ወደ ቀብር ወስዱኛል አለች አው አሁን ወንድሞች እና እህቶች በነቢያችን ጊዜ የሚሰራው የነበረው አልጋ ክፍት ነው ክፍት ማለት ምንድነው ያኒ ሁለት ትላልቅ ግንዶች ይዘረጉና ከዛ ባንዳንድ ኸሸብ ባንዳንድ እንጨት ይያዛሉ ለጥ ያለ ልክ እንደ ጣውላ ነው እንደሰጥ ያለ እንደ ጣውላ ነበርና አራት እንትን አለው አራት መሸከሚያ እጅ አለው ሬሳው ከመጡና ተሸክመው ይሄዳሉ ግልጽ ነው ወንድሞች ወላ ግልጽ አይደለም አባባሌ ሬሳው በዚህ ልክ እንደ ጣውላ ፍላት የሆነው ነገር አልጋ ነው እዛ ያስቀምጡና ሬሳው ተሸክመው ይሄዳሉ አሁን ፋጢማ በጣም ጭንቅላቷን የሚበጠብጠው ምንድነው አንቺ አስማ አለቻት እኔ ስሞት እኮ አሁን ያው አልጋው እንደምታዩ ነውና እዛ አስተኝተው ሲወስዱኝ እኮ የኔ አካላት እኮ ይታያል አለች አላሁ አክበር ምን አይታ ተሳዘው ነው ምክንያቱም ሴት የሸፈንካት ብትሸፈን አንሶላ ብታረግላት አባያ ብታረግላት ጡትዋ ይጭንዋ ምናምን እንደዚህ ያው ጎልቶ ሊታይ ነው ራቆቷ መታየት ሳይሆን ቅርጹ ምናምን ይታያል አሁን ለምሳሌ ማንኛውም ሬሳ ስናይ እዚህ በሳውዲ አረቢያ ስንትን ስንለው يعني ይታወቃል ወንድና እንትን መሆን ይታወቃል ጡትዋ ምናምን እንደዚህ ይታወቃል አይደል አሁን እኔ ስሞት ወየሊ ወየሊ ወየሊ እንዴት አሁን በዚህ አልጋ እንዴት ልቀበርነኝ يعني ሰውነቴን አካሌን ለያይቶ የሚያሳይ እንትን ነውና በፈራች እንደዚህ اسماء بنت عميس من آل الشات رحمك الله رحمك الله يا فاطمة آل الشات اسكزيه درس فو حسابش نعم بالدنيا يتشالا لالج سموت قن ان انت ستكبرون بكا اكالاتي لتاينونا من لارق آل الشات اسماء بنت عميس كنزا ودا ايتوبيا ودا حبشا يمت اتشو بهجرة اندوان ببرج من آل الشات يا فاطمة آل الشات وبشيروك يا آل الشات نعم من دنو በሐበሻ ያየሁትና በዛ በኢትዮጵያ ያየሁት ነገር ላጻውትሽና እንደሱ ብትመርጪ ላርግልሽ አለቻት ምንድነው እዛ ያየሁት አልጋ አለች እንደዚህ አልጋችን እንደዚህ ሬሳም ተሸከምበት አልጋ ሆኖ ግን በቀኝና በግራ ልክ እንትን በخشብ በእንጨት የተሰራ ትንሽ ከፍ ያለ የሚከለክለው እንትኑ ሬሳው እንዳይወድቅ ተብሎ በሁለት ጎን የተሰራ እንጨት አለ አለች። ተግባባን ወንድሞች? በሁለት ጎንዋ በቀኛ በግራ እና እንዳይወድቅ ሬሳው እንዳይወድቅ ተብሎ ትንሽ በخشبና በእንጨት የተሰራ መከላከያ አለው እና ይሄ ነገር አለቻት እዛ ላይ سنናስቀምጥሽ ጨርቁ ወይም አባያው በላይ سنጠለው አንቺ ራስሽ አትታይ ማለቻት። والله ፋጥማ የተደሰተችው ደስታ በህዋትዋ መሙሉ እንደዚህ ተደስታ አጣቀም። الله اكبر አለቻት ያ اسماء አለቻት ለኔ ብለሽ ነው የመጣሽው ዛሬ እባክሽ እባክሽ እኔ አደራ ነው ምልሽ ከንቺ በፊት ከመትኩኝ ያችን አልጋ አሰርልኝ አልጋው ራሱ ነው ግን በሁለት ጎኑ ትንሽ እንጨት ይደረግና ሬሳው እንዳይወድቅ ተብሎ ይደረግ ፋጥማ ግን እንዳትወድቅ አይደለም ከዛ በላዩ ላይ አንድ እንትኑ ጨርቅ ይጣልና አስለን ፋጥማ የት እንዳለች ማይታይም በሳንዱቅ ውስጥ በሳጥን ውስጥ እንደገባች ነው የሚታሰበው እና በሐበሻ ያየሁት ብዙ ሲቀበሩ በዚህ አይነት ይቀብሩዋቸው ነበር አለቻትና ደስ አለቻት። እና ምንድነው ደስ ያላት? ኢንሻአላህ በአዱንያ አውራዬ አልታየም በአኽ ያኒ ስሞትም አንድ ሰው አያየኝም ብላ ተደስታ አሁን ከዚህ እነቴ ነው አመቱላህ ሰምኛለሽ ሌሎችም ሴቶች ሰማላችሁ ተመልከቱ የፋጥማ ሐሳብ የአዱንያ ነገር ቻለችው ግን ሞታ ስትቀበር ከዛ ከቤቷ እስከ ቀብር ያለው ርቀቱ ምን ሊሆን ነው 300 ሜትር 100 ሜትር ሊሆን ነው በዚህ ጊዜ ብቻ ያካልዋን ቅርጽ እንዲታይ በጣም ቀፈፋትና አስማ ቢንት ዑመይሳ መጣ ይሄን ነገር ሰጠቻት ማለት ነው ይሄ አንድ ጥቅም የፋጥማ ነው የሰሐቢያው አንድ ነገር ልንገራችሁ ወንድሞች አሁን ምን ልትል ነው ትላላችሁ ምን አለች አንዲት ይህች ሰሐቢያ ወ ታቢዒያ ነች ባንድ ቦታ ቁጭ ብላ አንዱ ዳዕዋ የሚያደርግ ሰው ስለ ጀና ይናገር ነበር አሁን ተናገረና ተናገረ አሁን ወደ ሁረተል ዐይን ደረሰና ሁረተል ዐይን ልክ ዑለማዎቹ እንደገለጹዋት አላህ በቁርአን እንደገለጻት يعني ነብያችን እንደገለጹዋት አድርጎ ቁልጭ አድርጎ በቃ ተቀሳል ዘረዘሩ የሁረተል ዐይን ነገር እና መልኳ ጣትዋ እጅዋ ከንፈሯ مراقوا من مبقى عندي تطاتوا بسماي لاي بالدنيا تنش بك بال عند تطات حره العين يا صحاي برهان يطفى نبر يلالو النبي عليه الصلاه والسلام سبحان الله العظيم اندغنا دومو يا تش حره العين تنش كونو مراقوا طف بتل ببحرو سبات بحر يالو يچوا ما يهونو بحر ود سكر ما يتغير نبر النبي عليه سبحان الله العظيم يهني قلت يقلص نبر داعيو ሴትዋ ብለሰማለች አሁን መረቀነች ሴትዋ በዛ በሁረተል ዐይን መልኳ ጨረቃነች ፀሐይነች ቁመቷ ሉሉል መርጃነች እንደዚህ ብሎ ሲገልጻት ዳዒው ልጅቷ በጣም መረቀነች አሁን በእናንተ ሐሳብ ምን ትፈልጋለች ንገሩኝ እስቲ ማይክ አውጥታችሁ ምን ይመስላችኋል በጣም መረቀነችና ፈይንት ሆነች በቃ ደስላትና እሷ እንግዲህ ህረተል ዐይን ባልዋል ተሆን አይደለም የሚመረቀን ሰው ቢሆን እኛ ነው ምን መረቀነው እንጂ ሴት የሴትን ቅርጽ ሲንትን ሲል እንዴት ትጓጓለች ብላችሁ ታስባላችሁ አይደለም እሺ አስተያየት ያለው አለ ለምን ነው እንደዚህ በቃ ጭንቅላቷን ግልብጥ ያለ በቃ ይወደደችው ነገሩ ምን ይመስላችኋል እሺ እኔ ልንገራችሁ እንግዲህ እና والله ገርማል እኔ ይሄን ነገር ሳነብኩ በእንትኑ ያኺ አለቀስኩ والله سبحان الله ያንዳንድ ሴቶች እና ምን አለች በጣም ማረካትና አንድ ነበር የጦር መሪ ነው አቡ ዑበይድ ይባላል فقالت يا ابو عبيد ይሄን ሼክ ስለ ህረተል ዐይን ያለውኮ በደሜ ውስጥ ገብቶ ደሜን አቃጠለውኮ አለች ወደድኳትኮ አለች طيب انت تفلق يا ليش الوان انا عندي ابن اسمه ابراهيم انا ام ابراهيم ابراهيم هون يا هاي عرفت تعبت لي جنونا بتعام يمو يهشن يمسلك مست لسو لتهون يفلقوا النجر هوتين بهون لكفل عليك كان قال لك وندموش አሁን ጠይ ምን ታረግ ምን አደረገች ያ አቡ ዑበይድ አለችው የጦር መሪ ነው እሱ ይሄን ኢብራሂም ከዛች ሁረተል ዐይን አንድ እንዲያገባ ማህሩ አሁን ከፍላለሁ አቅድም አሁን ንጻጻፋለን ልጅቷን አሁን በቃ በኮንት በአቅድ በቃ አገባታለሁ እድር ልጅን እድርዋለሁ አለች እንዴት አላት ያ አቡ ዑበይድ አለችው ልጄ ኢብራሂም በጦርነት ይዘው ትሄዳለህ እንካና አለችው 10000 ብር የሁረተል ዐይን ማህሯ ነውና ተፈደል አለችው ምን ላርገው አላት ማህር ነው አላት አለችው ላንተና ለሱ የጦር የሚያስፈልገው የጦር መሳሪያዎች በሙሉ ገዝታችሁ ታጥቃችሁ ሁለታችሁም ከእጅህ እንዳትተው ቅድመ ግንባር ሆኖ ካንተ ጋር እንዲዋጋና ቀጣ በሽሂድ በሸሃዳ ተገድሎ ያችን ሁረተል ዐይን እንዲያገኝ እኔ አጭቻታለሁ ይሄን ማህሯ ነው ስለዚህ ልጁ ካንተ ጋር እንዲሄድ አደራ ነው ማለት አላህ ጋር ነው ማጸነህና እንካ ብላ 10000 ሰጠችውና በገበያ ሄደው ያለ ጦርነት ዋልተ ጋሻ ነው ሰይፍ ነው ተወርዋሪ ጦር ነው ቀስት ነው ጫማ ነው የበራስ የሚደረገው ሄልሜት ነው ጠቅላላ ለሁለቱም በደብ አድርገው ታጠቁና ልጁን ወደ ማዕረካ ለቀቀችው የሚገርመው እሱ አይደለም በጣም ይገርማል ይሄ ነገር ላኪን በመጨረሻ ምን አለት መሰላችሁ ሱብሃንአላህ دعت من على شالو فقالت لقائد الجيش ابو عبيد هذه 10000 درهم نعم انا فتجهز لانتنا لابن لجي ابراهيم يعني يطور انتن غزوبتالت كذا هلا وقالت اياك ان تشفق على ابني لوندم لجي اندات فرالت اندات تزنلت ازنه بستجربه اندات تششغو አዝነህ እቤት ቁጭ በል እንዳትለው እኔ ሄዶ ልመለስ አልፈልገው ያችን ሁረተል ዐይን እንዲያገባ ነው ፈልገው አለችና ثم قالت لابنها ለልጇ መጣችና ያ ابراهيم አለችው والله كتملسك አለችው ሸሸ كتملسك አንተ በጣም መጥፎ መጥፎ ቃል ተናገረች ابراهيم አሁን የምልከህ አሁን አንተ ከኔ ጋር ቁጭ ብለህ ስለ ሁረተል ዐይን ሲናገር ተሰማ ነበር ይህችን ልጅ እንድድርህ ነው ምፈልገውና ማህሩ ከፊ ያለሁ አሁን የቀረው አንተ በዚህ ጦርነት እንድትገደልና ያቺ ሁረተል ዐይን እንድታገባት እኔ ደግሞ ትንሽ ቆይቼ እድሜ ሲደርስ ደግሞ ወደናንተ መጥቼ አብረን እንድንኖር አለችው ከዛ በኋላ ተመልከቱ የሚደንቀው ነገር በጣም ያስደንቀው ነገር አሁን የምላችሁ ነው እጇ አነሳች ወደ አላህ ምን አለች ታቃላችሁ ላ ረደከላሁ ኢለይ አለች ሴት ለልጇ ምንድን ነው የምትለው በደህና ተመለስልኝ የኔ አይኔ የኔ ፍቅር የኔ በቃ እኔ ልጥፋለህ በደህና ተመለስልኝ ነው የምትለው ሲሳፈር እሷ ግን ምን ትላለች ላ ረደከላሁ አላህ አይመልስህ አላህ በህይወትህ አይመልስህ አለችና اللهم اني دفعت مهر زوجي مهر زوجة ابني የልጄን ሚስት ማህሩ ከፊ ያለሁ እያየህ እየሰማህና فتقبله مني لجي تقبلوا ماهرون تقبلوا بلا دعاء درغا القسا لجون شنيچونا ودا طرنوت هيدونا كذا بحالا 7 نو 8 مشريكوچ گدلو 67 قسل قسلو بمچرشا مشريكوچو گدلوت معناتنو انا دعاء درگچو يتمنچو ماهرو يكفلچو قطا بغبر والي كذا بحالا متونا አሸንፎ ነው መጥቶ ድል ተጎናጽፈው ያኒ ሙሽሪኮቹን ድምጥማጣቸው አጥፍተው አንተን በቃ ስንት ምርኮኛ ምናምን ይዘው መጥቶና ነገሯት ያሙ ኢብራሂም አለች فقالت له يا ابو عبيد عليه اذا كنت معزيني بابني عليه ما ابغاك واذا كنت يعني مهنئين فهنيئا لك عليه من معناته وانه مبروك للتلين كمتاه تفضل على الشو قال تقدل لجيه تمل سوال بله مردو لنقرين كفلك قن الفلقه ما لشو فقال لها أبو عبيد يا أم إبراهيم دعائك مقبول ومهرك مقبول وابنك مقبول الحمد لله كله الله تقبلونا سمنت سو مشركوش قدلو لجش شهيد متوال بلو نقرات الحمد لله بلا ركعتين سجدة أمسقنا تنياج مشنا تنياج ست تنيا قطة لجوان بهل ما يجو بهل مستايو رأته في المنام على رأسي حلة من لؤلؤ براسو بالماز يتسراو زودن أكليل لبسو وجسمه كله مغطى بالذهب والحرير سونته بحريرنا بورك تشفافنو لبسو ملك يمثل حرة العنوش بمولو بقونو اندزي تنساففو بهل ما يتشو مالتنو الحمد لله هذا مالتنو وانموش ياسلك سال ياس دستال ياس السبال يفعلقا شون بلوت والله اندزي اين التوش سيتوش الفوال ان انت انبلاتشو سيتو ان انتم وانوشم انيام اند عمر نعثمان ادلنم لكن دعانا رقلاتشو اندزي هندي هونو اندزي صحابية اند فاطمة اندي هونو دعانا رقلاتشو اي تشالم لكنو اي تشالم ولكن اي تشالم بلندمو زمان نلم من دنو من نلو دعانا رقلة شوال لنا استشتونا تنشن تنديا قنيو بلن انتنا رقلة اي قرما تشومون دموش اندازي مساح سلو سيتوش بزوال كصحابام كتابعياتم كصالحوشم بتقام بزو انتنا لنا تاريكات شو ما وقراسو عبادانو تاريكات شو تكتلن بمنشلو متن بهو تاشن بتكبر بالناولوم تلك عبادانو لالهو سلزي يهم اونتينو راسو كومنت ياسفل لغال كنانتي مايك كان سنة ستي سلع عورا سلع حجاب سيت يسيت حجاب يفاطمة دنبرونا الفوكونا والله دنبروننا اي مبراتو الفو يتسبال لج فاطمة يتشي ليج دمو يتشي صحابيا ويمتابعيا دمو من دنو هل منو ويس من دنو هنتينو لجتو لجوا يمتودو إبراهيم هيدنا الله لا يردك تلالك أي من لسه الزحرة العناق بتهزا كوش عند تلنهم فلقوا من أين أمنتنا يا الله أمنتنا كونوا نزيم يا رقا ثقة أمنت عند سو بشهادة كتقدلي جنة قبت حرة العين دم يا قبا متوب ومتو سلام منشنا نا ونموشنا هوتوش يزاري تمرتاتشن الزي دمدموا اللو لكن استي أسدستو استي تنش يعني عند هولت ما يكسودنا لزي يعني لا أبو أنيس لا أمت الله أن أخي في الله منامنا تتعرض إن أنت بلا سألاتشو ونثيرو نور جنام لا نور جنام يتوقعشو تمارينش أمت الله يتوقعشو تمارينش أبو أنيس يتوقعو عالم يتوقعو كلاتشو يتوقعشو إنهم فلقو كليلو تشوستي يشاركو السلام السلام عليكم او ايش سمع بطام تلك تمرت نو منو سدو كان نزي كصحاباتنا كصحابيات منو سدو تمرت بطام ايه لباچنن كفتن كسمانو نا راساچن منلو طبك هنا لذا لذا نغر بطام تلك تمرت نو منو سدو مكنياتهم راساچن كالوطن بت اندالن منقمت هنا ياو اندال ياو شجر لا اند تقمتن نو اهم فاطمه ريد الله انها የሰራችው ስራ ማለት ነው ስትሞት እንኳን በዱንያ ላይ ያለች እንደዛ አላህ ባዘዛ መሰረት ፊቷን ተሸፍና ሰውነቷን በሙሉ ባዲያውን ተሸፍና አንድ አይኗን ገልጣ ብቻ ስትሄድ ነበረች ስትሞት እንደገና ወደ ቀብር በመገባበት ጊዜ እንኳን ያን ያህል መጨነቋ ሰውነቴ ማለትም አካሏ ቅርጹን ያሳያል ብላ መጨነቋ ይሄ እኛ መቸውንም ማንደርስበት ነገር ነው ግን ከነዚህ ሰዎች ምን እንወስዳለን ብለን ትምርት ወስደን አሁን እንኳን ራሳችንን መለወጥ እንደሚገባን ነው ሌላ ወጭኛይቱ ሌላኛይቱ ሰሃቢ ማለት ነው ለልጆቿ ምን ያህል እኛ አሁን ለልጆቻችን ሁሉም እናት የተባለ ሰው ለልጆቹ ጥሩ ነገር ይመኛል በጣም ጥሩ ነገር ነው የሚመኛው ግን የሚመኛው ምንድነው ለዱንያው ነው የዱንያ ትምርት ተምሮ ትልቅ ደረጃ ላይ ደርሶለት ያን ሰውዬ አይቶት ምን ያህል ትምህርት ተምሮ እዛ ቦታ ላይ ደርሶ ያን ያን ነው የሚመኘው። ምክንያቱም እኛ ኢማናችን በጣም ዶኢፍ ስለሆነ ደካማ ስለሆነ የምንመኘው ያን ነገር ነው አብዛኞቹ ሰዎች የሚመኙት ማለት ነው። እንደውም አንዳንድ ነገር ሲፈጠር ባልና ሚስት መካከል እንደዚህ እንደዚህ እንደዚህ ብለው ቅራኔ የሚፈጥሩ ሰዎች አሉ። ምክንያቱም ለዱንያው ኑሮ በጣም ትኩረት ስለሚሰጡ ማለት ነው እህቶቻችን። እና አላህ ይጠብቀን ከነዚህ አይነት ነገር ከነዚህ እነዚህን እየሰማን እንዴ ብለን ነው የምንለውጠው ራሳችንን። ለዱንያው ኑሮ ብቻ የምናስብ ከሆነ በጣም ችግር ነው። ይሄንን ስንሰማ ግን ልባችን ታጥበው ወደፊት እኛም ለልጆቻችን ምን ያህል ነገር ማሰብ እንዳለብን የዱንያ ነገር እንደሆን ጥለነው እንደምንሄድ አውቀን ያን ትምህርት ትልቅ ትምህርት ነው የምንወስደው። በዚህ አጋጣሚ እኛ መቼም አልደረስንበትም፣ ያው ስሙን አላህ ስብሃነ ተዓላ ወፍቆን እስልምናን ሰጥቶናል፣ ለአላህ ምስጋና ይገባው። ግን የሰለሙ ሰዎችን ስናይ ደግሞ በአንዳንድ በኩል አንድ የሰለመች አለች ዋሽንግተን ዲሲ እና እስላም ሁና አሜሪካዊ ነች እና ንግግር ታደርጋለች ማለት ነው። በሰዎች መካከል ንግግር እያደረገች እያለ ማለት ነው ተሰብስበው ሰዎች እያለ ስታደርግ እሷ ከላይ እስከ ታች ተሸፍናለች ማለት ነው። በሙሉ አባያ ነው የለበሰችው። ንግግር በምታረግበት ጊዜ ምን አለ ጋዜጠኛው? ጋዜጠኞቹ እዚህ ሀገር ያው ነገረኞች ናቸው። አነጋገርሽና ፍሬያማ ነገር ነው የምትናገሪው እና አነጋገርሽና አለባበስሽ ግን ምንም በፍጹም አይሄድም አላት። ምክንያቱም እሷ ተሸፋፍናለች ማለት ነው። እሷ ምን አለች? ገና ስልጣኔ ሲጀመር የሰው ልጅ ፕራይቬት ፓርቱን ብቻ ነበር የሚሸፍነው አለች። ከዛ ቀስ በቀስ ሲመጣ ልብስ መልበስ ጀመረ አለች። አሁን ደግሞ በወቅታችን በአሁኑ ጄኔሬሽን የሚታየው ያው አለባበሱ እየታየ ነው። ግማሽ ያው ግማሽ ሰውነቱን ሸፍኗል አለች። ማለትም ቁምጣ ምናምን ስለሚለብሱ ማለቷ ነው። ግን እኔ የመጨረሻው ደረጃ ላይ ስለደረስኩኝ ጠቅላላ ሰውነቴ እንዳይታይ አድርጌ ሸፍኛለሁኝ እና አልጋለጥም ማለት ነው። እኔ ስልጣኔ ከመጨረሻው ደረጃ ላይ ስለደረስኩ ነው ከበፊቶቹ የተሻልኩ ሆኜ በሙሉ እንደዛ ሆኛለሁ ስትለው፣ ሱብሃንአላህ ጋዜጠኛው ምንም መልስ አላገኘምና ምንም ነገር ሊል አልቻለም። እና ከነዚህ ሰዎች ራሱ በአሁኑ ሰዓት ያሉ ሰዎች እንኳ ኢማናቸው ከኛ በበለጠ ሁኔታ ያሉ ሰዎች አሉ። እና ከነዚህስ ምን እንወስዳለን? ከበፊቶቹማ ጋር በፍጹም የማንገናኝ አይነት ነን። ምንም ከእነሱ ትምህርት ወስደን ትንሽ ብንቀየር እንጂ እነዚህ ራሱ የሰለሙ ሰዎች እንኳ እኛም በጣም እንደሚበልጡን ሱብሃንአላህ እኔ ራሴ በጣም ይገርመኛል። አሰላሙ አለይኩም። እና እሱን በመጥቀስ ትንሽ እናገራለሁ። የነቢያችን እንትኑ ፊልም አውጥተው አሁን የነቢያችን ክብር የነኩ አሉ አይደለም። ዓለም በሙሉ የተበጠበጠው በዚህ ነው። የአረብ አገሮች እንደዚህ ብዙ የአሜሪካን እንትን የሚያቃጠሉት እንደዚህ እና እየተካሄደ ነው። እኔ ግን አሁን ወንድሞችና እህቶች የምመክራቸው አንድ ምክር አለ። ወንድሞች ስሙ፣ ነቢያችን ሰለላሁ ዐለይሂ ወሰለም ጀሚዕ መን ፊል አርድ በመሬት ያሉ እስላምም ጭምር ክርስቲያንም ጭምር ይሁድም ጭምር ሸያጢንም ጅንም ጭምር በሙሉ ተነስተው የነቢያችን ክብር ለመንካት ቢሞክሩ ወላሂ እንደ ጤፍ የምታህል ከክብራቸው የሚያንስ ነገር የለም። ለዚህ ቀጥ በሉ ወንድሞች። የነቢያችን ታሪክና የነቢያችን ሁኔታው ተደምድመዋል። ወኢነከ ለዓላ ኹሉቅን ዐዚም ብሎ አላህ ሱብሃነሁ ወተዓላ በአንድ አረፍተ ነገር ብለዋል። ነቢያችን ሰለላሁ ዐለይሂ ወሰለም አሁን የተቀመጡበት በፊርደውስ አዕላ እሳቸው ሳይከፍቱት ጀና እንደማይከፈት ነቢያችን ሰለላሁ ዐለይሂ ወሰለም هو افضل الرسل افضل الانبياء وهو سيد ولد ادم የአደም ልጅ የተባለው ፍጥረት ካፊሩ ሙስሊሙ በሙሉ የነሱ ጌታ ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ከጅብሪል ይበልጣሉ፣ ከሚካኤል ይበልጣሉ፣ ከአርሽም ከኩርስም ይበልጣሉ፣ ከማንኛውም የመላእክት ፍጥረት ይበልጣሉ። ይህን አይነት ሲፋ ይህን አይነት መግለጫ ያለው ሰው ምንድነው የሚሉት አረብ ሲመስሉ? አልኪላቡ ተንበህ ወሰሃቡ ተሙር ይላሉ። بليلا دمو الكلاب تنبح والغافلة تمر إلى اللو وشاچو وو إلى اللو دمنا وقن تنك أبارا تالفال لشاري دمنا بسماع اللو دمنا يوشاچو دمسن قوانا يسفر راومزم بلون ميالفو تنك أبار رو يفلقوني ألم سو بيچوه بفيلم بياسايو بترت بترتو የነቢያችን ክብር አይነካም ወንድሞች ልክ ነው እነሱ ይመስላቸዋል ላኪን ቢያንስ ቢያንስ ታላችሁ ሰው እንዴት እንደተቃጠለ የነቢያችን አሁን እነዚህ በሙሉ ሰዎች በግብጽም በየመንም በእንትኑ በአኒ በሊቢያም በሌላ አገር በሙሉ ተነስተው ነቢያችን ስለተሰደው ነው ያዩት የተነሱ ታቃላችሁ 95% ፊልሙን አላዩ ስሙ ብቻ ነው የቀፈፋቸው ስለዚህ የውላችሁ ሰው እንዴት ወደ አራስ ነብር እንደሚቀየር ግን እሱ ነው የነቢያችን ክብር እንትን የሚያርገው እሱ ብቻ አይደለም ነቢያችን ኦሪጅናሊ ቤዚካሊ خلاص በቁርአንና በእንትን ክብራቸው ከሰማይ በላይ ሲድረቱል ሙንታሃ ያደረሰ ወደር የሌለው ድንበር የሌለው ክብር ነው ያላቸው ነቢያችን ብዙ እንትን አትበሉ ያኒ ሚያሳስብ ነገር አይደለም ግን ልክ ነው እንመክታለን ነቢያችን ሲነኩ ወነት ነው በቻልነው መጠን መታገል ነው የሚያስፈልገው ወላኪን እነብያቸው አለው በመሬት ያሉም በሰማይ ያሉም ካፊሮቹ ሙስሊሞቹ ሙእሚነቱ ጅነቹ ሸይጣኖቹ በሙሉ ተሰብስበው የነቢያችን ክብር እንኳን በቃሉ በተግባር አይችሉም ስለዚህ ወነት ነው እኛ حقيقةً إنه ملاشو لنقراشو إنه إراسي لنناقر والله ثم والله العظيم الذي خلق السماوات والأرض نقروا أي متى ما يهونم قن بي متى سونته وفجو بيتو ستاس قبتن اندن فجو يا نبي عشن كبر كمين نكابلون فجوتنا ملاشو سونته وفجو بيتاس قبتو كسن ديننا كنتن يفجوت انجي ነቢያችን ሰለላም እሸሁ እንኳን እንድትነካቸው አንፈልግም ክብራቸው በልባችን ያለ ይህ ነገር ነው ደማችን አጥንታችን ሁሉ ርካሽ ነው ለነቢያችን ይህ ነገር በልብ በልብ ከሰፈረ ነቢያችን የሚሰድበው ራሱ ነው የሚሰድበው ደሞ አንድ ነገር ልንገራችሁ ህኩም ሸርዒ ልንገራችሁ ይህን ፊልም ማየቱ ራሱ حرام ነው አሁን የወጣ ፊልም ሙስሊም ተብሎ ይህን ፊልም ማየቱ ራሱ ክልክል ነው ወንድሞች ነብዩ ሲሰደብ ማየት ደስ ይላል ነቢያችን ሲሰደቡ ማየት መስማት ደስ ይላል አንድ ጊዜ እኔ እስቲ ምንድነው የሚሉት ብዬ ይሄ ሙስሊም ክርስቲያን የሚለው የፓርቶክ እንትን ገብቻ ነበር አንድ ቀን ገባሁና ሲሰማቸው والله والله اقول لكم انغراچو አልተናደድኩ البشكم على الزنكم بل كأين يودكم والله والله ازاي نبرو بمولو متو هلت متو ميهلو كريستيانتن كأين يودك وردو لمن مسلاتشو وند يمين ناقرو نقرين ناقرالو يا أخي تألاته بيهونم هون نسو اسلام تألاته ناتشو يلالو ما في مشكلة نو اسكيوم القيامة هلت دين اي قنانيم عندو الله نمي قزا عندو ሰው እንደሱ ሰው የሚገዛ ሁለቱም አይገናኝም ላኪን እኔ ከአይኔ ወደቁ ያልኳችሁ ለምን መሰላችሁ ያኺ ጣላተህ ቢሆንም በክብር በስነ ስርዓት በህግ እንትን ነው የምትናገረው እና ልታሸነፈው ብትፈልግም ምንድነው የምትለው እነዚህ እስላሞች እኮ አንዳንድ ስህተት አላቸው ለምን እንደዚህ እንደዚህ ይላሉ እንደዚህ እኮ መሆን የለበትም እና ቢያስረዱን እንዴት ነው ብሎ ነው የሚናገረው እንጂ محمد انجتو ناوطالن اسلمنا چفلقن انجتو ودلا ياسوتته اندزي من عرفت نغير نو حصانات انكون هايناغرو اني كن والله عند جاهل بيهون يقطال ينادد لمن ينادد الله بالعكس كبر لي ساتاچو يتفلقو بقى اني كسو كهيومانيتي ماسوتهاچو نبيو يمسله اندزي سيسدبو توت سي نبيو بودان እስልምና አንድ ሃይማኖት ነው የነሱም አንድ ሃይማኖት ነው ሃይማኖት አይሰደብም ያኺ እኛ ራሳችን ክርስቲያን ለመስደብ مبتال تسطنم عيسى لمسدب تكفر الله مريم مسدب تكفر الله والله تكفر الله انجيل راسو انجيل ان تورات مسدب تكفر الله نعم انجيل يسو ايج جبابت لمالت يتشالال تورات يسو ايج جبابت لمات يتشالال لكن انجيل بله تورات بله زبور بله مسدب جن يا الله ان كتاب مسدب بتقام بتقام كسم الناس والطحال عيسى يعني نوح آدم منامن الذي نبيوش مسدب راسو بتقام بتقام كنتلو كسم الناس والطحال راسو كريستيان مسدب اي شالم يا اخي سلمنا اباينا مورال ديسيبلين نو يستمارن النزي جن مسلم كريستيان يبالو روم والله سقبا كقماش بلاي ساعات القويهم مكنياتهم مندنو من ناقرو سوناتشو ويس مندناتشو عالكوت قن إني من الكوت يعني يو أدب بيسي هونو سو تنستو مايكروفون بن ناقر إنيا هلوم أنقنم هلاتشوم أنسدبم هلاتشوم يعني أنونجلم عند سو مايكروفون أدو ينزي إسلام بكا قدم تباتاتشو ناتاتشل محمد دمو اندزي هادر رجل اندزي هاي بالمون دموش والله سلزي إنيا اندزي هندن سلتكالكالن النسو اندزي سيلو نمكراتشو والد اهونم يميسامون يعلو الزيهروم هونو يميسامون يعلو مديهم يه اهون يملو قدتو كوبيا رقو اندام يسامو تاك عالهو يسموت اني يمكر كواتشو نو انانتو وغونو چاچن هاي ما تاتشو يزاتشو مكة بابر نو يعلن مكة بابر ايان دان دوسو يعني اندي تارقو دا كريسيان مقبات اندار لبين بتسابكون It is very, very logic. And إذا مو أنت تارجع هو دسلمنا نتجابا. يعني سبكت برا قله يه واجبين أو very logic نو. لكن مس هذا بيمبرو نجر يهذ answer نو. But أم يلبس سلسون من نجرو هنا. يه نجر نبيو يمسد ببت فيلم مايت. But أم يتكلم كلامه يكفر راسه. سلزي أولا عند نجر لنجراشو. አሁን በዚህ ሳምንት ፊልም ወጣ ነብይ ነው መስደብ ይሟሟል አንድ ወር ማሄድ ስንት ጊዜ ተሰደቡ ነብያችን ስንት በዴንማርክ የዴንማርኩ አሁን ማንንም ያስተውሰው ማንንም ሟሟ ጠፋኩ በቃ ላኪን ጀበሉ ተራራው ቁጭ እንዳለው ነብያችን ሳሰለም በክብራቸው እንዳሉ ናቸው ዓለምን በሙሉ ፊልም ቢያወጣ የነብያችን ክብር ጠፍ የምታል አይነካምና አብሽሩ ምንም እንትን የለም እናንተ ደሞ ክርስቲያኖቹ ታገሱ ስነ ስርዓት እናርግ ሁላችን አንስደባቹ አትስደቡን ሃይማኖትን ይከበር እርሰበርሳችን እንከባበር እንጂ ይሄ ነገር እኔ እነቴ ነው ለምን ተሳደው በኩ والله አንድ ጸጉር እንኳን አልተንቀሳቀሰም ብቻ ምን አደረኩት በቃ ንቀት አደረኝ እንዴት እንደዚህ ይላሉ ወንድ እንደዚህ ይላል ሃይማኖትን ይሰድባላ እንደዚህ ሆነ የለባት ማልኩና ሁላችን በዚህ አይነት እንትን ማረግ አለብን ወገኖቻችን ክርስቲያኖች አንድ ቢሆኑ አሁን የሚሰማኝ ሰው ያለ ጭንቅላት ካለውና አእምሮው ጥሩ ከሆነ ሼክ ኢብራሂም የሚናገረው እውነት ነው ነው የሚለው እኔም ምለው ያለሁት አሁን ሃይማኖታችሁን እናክብር እናንተ ማይመታችሁን አክብሩ ተከባብረን ተፋፍረን እንደዚህ እንሂድ እንጂ አንሰዳደብ ሃይማኖትን መስደብ ቅለተ الحያ ነው ሃይማኖትን መስደብ የህፃንነት ጭንቅላት እንዳለ ነው የሚያሳየውና እንደዚህ ግን ስበኩን በመላው አይነት ቁዋቹ ስበኩን ወደ ክርስቲያን እንድንገባ እኛ ደግሞ በመላው ኃይላችን ሰብካቸዋለን በመናብንበት ሃይማኖት እንድትገቡ ይህ የታወቀና ያኒ የተፈቀደና ማንንም ሰው የማይስተው ነው ላኪን መሰዳደብ ጥሩ አይደለም ስለዚህ ወንድሞችና እህቶች ነብያችሁ ረሱላችሁ ሐቢባችሁ يا اين بليني هون محمد صلى الله عليه وسلم كبراتشو اسك يوم القيامه اينكم يفلقون وشا وا وا وا وا بيل يعني اندالو نو ميهدو لبالات يفلقوتنا مايك فري